ሰባተኛው ቁጥር ጨርሰን ነበር። ወደ ስምንተኛው እንሂድ። አሁን ረዋ አልቡኻሪ ወሙስሊም ያኒ ሐዲስ ሰሒሕ ረዋ አልቡኻሪ ወሙስሊም ፊ ሰሒሐይሂማ ምን ሐዲስ አነስ ብን ማሊክ ረዲየላሁ አንሁ አነ ነቢየ ሰለላሁ ዐለይሂ ወሰለም ቃል የትበዑ አልመይቱ ሰላሳ ሟቹ ሰው ሶስት ሰዎች ተከትለውት ይሄዳሉ። أهله وعمله وماله نا بيتسبونا جنزبو سراو نزي سوستنو انجري تكتلو تمهيرو فيرجع اثنان ويبقى واحد ولدتو مما لسالو عندو كالسباي هدال يرجع أهله وماله ويبقى عمله. الحديث رواه البخاري حديث صحيح. نقري ما نيوم سو زهرم يعلم كورموج يعلم ما نم سو ما نم يفلقوا سو يبهم سوست نقروش كسو قاه دالو جنزبو تروس راو ومدفوس راو النابي تسو. وقيل بصيغة أخرى للعلماء شتم من دي ترقو قلت في حديث أن رجلا مات عند سو متوالا وكان له ثلاثة أصدقاء سوس قدنيوش نبروت فقال لهم قبل موته إني كنت أحبكم حبا كثيرا تام وداتشو نبرنا انت سوس قدنيوش انديوم لنا انت سل الله يمياس قد أسرى سرى نبر سناون تون نبر حرامهم أدرق نبر لنا انت بيه بكا نا أهون ودى كنيغا ودى كأبر ودى أخيرات هيدا الله شوي بلو يتأيكوال يتأيكوال سوستم. فقال الأول أما أنا سأودعك حتى المقبرة عندن يو قدن يو اسك كأبر كان تقى هيدا الله يلوال كزامر لسال له بمنم تأمر بمنم تأمر يستحيل أن أدخل معك القبر فلقوم بكست سماي النامريت بيتطبقوا اني كانتا غا قبر غبيچي كانتا غا ود اخر الهدم يلوال عندنياو قدنياو وارجع ويستحيل ان ادخل معك القبر حتى القبر اذهب اذا نعم وجدت يعني غزي كاغنيهو غزي كاغنيهو نو اسوم اسك قبر غا هيدالو يهم غزي كاغنيهونا ياو بزا اغر كالهو نو كليلهو دومو انت بيتش انت هيده تقبرالله يلال. هذا الصديق بيتسوونا غادنيوچو غروبيتوچو يعني يمياوقاچو سوچ ناچو انزي اندنياو غادنياو مانو بيتسوبوچو غادنيونچو زمودوچونا يمياقاچو سوچ سلازي عند سو كسو يمكبر سو يلم لسو بلو هيوتو بياسالفم لسو بلو يعني بكفرم لسو بلو يفلقو انت امر بيادرق كسو قام يحد يلم اشود هو لتنياو نهيد. واما الثاني هو لتنياو القوادنياو فقال اما انا لن اتحرك من مكاني هذا ابدا كان لهبت بوتامارن كساك اسم ابدا بل بيني وبينك حساب وعداوة ديوم كننا بيننا بانتي مهكل بتقام تلاتشا اللي بتقام حساب اللي ننا انتي الله زندكو مني من التأييك ونقر اللي تقبك بيتشا كانت دوم والهيد هرأيك بيتي مالك ساك اسمي الوال ما رأيتني حق رعايتك الله بززه مسرتي نين تروار قهلا يسكنيم بمي قبان قر مبتين تبقى هلياس كنين زلم كنين يمي لو دومو غنزبونا والو انقريه ياسو يو ودنيو چو نازمو دو چو انهيد مالو يه دومو انقوان مهيد يكرنا تلاتينه بتقام كان تقا بزو تردرار لكن تقا إلال ما نوي غنزبونا سبحان الله غنزبه اندزي هلال او اذا فلننتبه يا اخوة لب النبل يه جنزب الذي قال الله فيه الله سبحانه وتعالى سيلا جنزب بقرآن سيناقر من عليه واعلموا أنما أموالكم وأولادكم فتنة وأن الله عنده أجر عظيم فتنة لجوشات شنا جنزبات شو بتان فتنة وتتنققوا إلى الله سبحانه وتعالى واكو يه نقر قن يماك إبزال 90% تاكم أهم بنتيك أشو أوي لالو كل أشو بنتيك أو جنزب كوفيتنا نو ليجو كوفيتنا نو نملو يه بأفاتشنو أوكي جن بوست الباتشن جن سؤال الله أنان سو تشارلو والله لليجو تشاتشو عبادة بتشانو ميكار بليجو تشاتشو كمتة هي قدروها ليجو بتأم بساساتهم متفسرة بسرام من قد تتوود الليلة سهد إيايهو لأباتو بتنقرو أباتو يتألحال مكنياتهم أوري هنا فكر سلال الله ونوكالي كل جوتشو تقول عائشة رضي الله عنها إنكم لتغفلون عن أفضل عبادة إن أنت كو بتقام يزنق الله سلا تلك عبادة اللي بزوسو أتكروا يوم بل كالسوغا قلل يعني إراك أسونه من دنو بلا ستتطيق الورع عليك ورع مالت حلال بيتشا وسدو حرامنا حرامن مثل جنزب على مكرب يه ورع إبالال صدات يه تلك عبادة نوارج ستنا عائشة رضي الله عنها تلك عبادة يترسع عبادة نو عند سو هوتهم بمولو بزو عبادة نكون بينرو لكن إذا كان له ورع ورع كان لو يعني تصدت يا لجنزب قال هون بستكر ي حرام يمسلال وحرام نو يملو نغير ما يقرب يتلك عباده نو تلالچ ويقول الفاروق عمر بن الخطاب كنا ندع 9 أعشار الحلال مخافه ان نقع في الحرام ان كان حرام الى سيدنا عمر بن الخطاب إن كان ود حرام للنجبة حرام يحرام جنزب إن كان مبلغ تكرنا يعني حرام مسلال يمبان نجر زت أين بمتو زت أين بأسر ويم زت أنا بمتو حرام مسلال ببالم حلال نو جن حرام ده هون يمبال زت أنا بمتو إن تو نبر ود حرام ده نور كيلان قبّت شو النجا قروش سيدنا عمر كنا ندع 9 أعشار الحلال يعني حلال نو نقرو قن زت أنا بمتو إنيا حرام دايهم بلن تتراترن مع أنه حلال حرام دايهم بلن تتراترن إن تو نبر مكنياتهم حرام وستن لان نقبايلا يقرما لي صحابانا قربة أمنم يقرمو ولقد بلغ الأمر عند السلف نزا صحابانا تابعين وداتشو بتقام قدنوانو بتقام تلك نقرنو استنبو أنهم إذا جلس الواعظ عند سو وعز يعني بركوش بلو إذا جلس الواعظ للناس قال العلماء نفقد منه 3 نتفقد فيه 3 سوست نقر إن الملكة تعلن بزيه الدعوة ميادر قسو سوست نقر إن الملكة تعلن عنه فإن كان معتقدا لبدعة فلا نجالسوه فإنه عن لسان الشيطان ينطق يا الله يا الله والله عجيبة يعني يبدع انا قري من ناقر كوني داعي ان شاء الله تكيت بهونم دعوة انتنو بدع عندك فو تنش يبدع انا قري من ناقر كوني يه بشيطان ملاسي يتناقر انو بلن انك اربوم انك اومنا نهيدا لن يلالو اذا كان معتقدا لبدعة فلا نجالسو يعني بدعة يبدع امنت كالو فانه بلساني الشيطان ينطق وإن كان سيء الطبع يعني أبايو بتفوق هوني فعن الهواء ينطق مزاجو سميتي وميلونو من نقرونجي شرعنا يكتلم. فإن لم يكن مكين العقل فإنه يفسد بكلامه أكثر مما يصلح فلا نجالسه. نزي سوس سوش علم لما استطبلو بوانبر لايكوش بلو علم كجمرو يبدع نقر امنتك اللو عند السو يه يشيطان ملاسي زونو من نقرو بلن انتنستن هيدا لن. اوكي عند دمو يعني طابعه يعني متفوق هنا يه يمسمى بسميته نو من نقرو نجي بشر عاد لن بلن تتنو نهيدا لن. فإن لم يكن مكين العقل عقل دمو ملوك الهوني أزرم يسب سب كسكال هون دمو إيهما يمي بلاشو يبزال كم يستكاكلو بلن يعني فري اللون بلن تتنون نهدان إيه وراء إبالال وراء مالت نصهنا صدات ما نين يوم نقر بغنزب رقد ببدعا نقر بحلال بحرام بشرك نقر بمن بمن ملو بملو كالهوني أيك أبلو نبر صحابة وشمالتنا. ولقد قال النبي صلى الله عليه وسلم لا يزني الزاني حين يزني وهو مؤمن ولا يشرب الخمر حين يشربها وهو مؤمن ولا يسرق حين يسرق هو مؤمن رواه البخاري ومسلم. يعني عند سو زنا سيادرق إيمانو كسين نسال يعني كذا على توبة كالي ملسال نجي مالت زنا يميادرق كافر نو مالت عدلمون دموش بزين دات توسدو خمر يميتاتا كافر رو مالت عدلم لا عند سو سوستم بيش سوستم أبرو بيادرقم زنا يدرقال خمر يتقال شي عندنا ليلام يدرقال زنا يدرقال خمر يتقال ليبانو يسرقال سوستم شمرو انكوان بيادرقو كافر انهلم معصيانو منلو. نعم قال أبو حسان عيسى ابن عبد الله البصري سمعت الحسن ابن عرفة يقول قال لي ابن المبارك. ابن المبارك تعرفون عبد الله بن مبارك تقي نقي ما شاء الله كذا علماء كتبالو أن قفع علماء أننا أتقياء كتبالو سوش نبر بتابعين قزي أن يه عبد الله بن مبارك من علي سبحان الله استعرت قلما بأرض الشام. تصوروا سوريا بسوريا هوني عند بس عند ورقة لمسح بيه كان دو عند سكريبتو تواسكو يلال عند سكريبتو ستنيال كتنا يبدأ بيون سعف كنا كذا نسيتش يهن سكريبتو بكيسيلا يسكبه تالي. فذهبت على أن أرده كذا بحالا ود عراق ثم اللسو كونو أن أرده. فلما قدمت مرو مرو عند كتمانو يتندهون علىكم ሩቅ ከዛ ከሱሪያ በጣም ሩቅ ነው መሩ ከደረስኩ በኋላ አለ ስክሪፕቶን በኪሴ አገኘሁትና እንቲ ለባለቤቱ ለምን አልመለስኩም ብለ ስክራፕቶ فاذا هو معي فرجعت الى الشام ወደ ሱሪያ ተመለስኩ ይላል حتى ردته على صاحبي. ማንንም ያርገው ወንድሞሽ انت يعني من لبل والله دمو بزاق زي مكينة يلم أوروبلان يلم ترين يلم بأقر وين بفرس نوم تهدو يعني إنبال كدسي كدسي عند سكريبتو توسه ورق أتصاف كنا رسته بكيسه هذا الركوار يلم أهون وراد ديسابا ستهد بيته ستقبا سكريبتو بكيسه هقن يهونا انتي يكيس إيه سكريبتو كوي يقلينو انديت هل ستهو تنبلا كاد ديسابا وردسي تنبلس عليه ጠይቃቸው ወንድሞች ጠያቀ መልሱ አሁን እሺ ባስ አለ አውሮፓና ላለ ممكن ልትመለስ ይችላል አትመለስም ግን ለክን በዛ ጊዜ ከሻም ወደ መሩ የተባለው ከተማ መመለሱ ይህ ጽዳታቸው የሚያሳይ ነው ወንድሞች. وروي عن امراه عند الدمه كل ጊዜ መነግራችሁ ነው ይሄ ነገር صالحه የሆነችው ሴት ነች ዘ يعني بالش متوال بلو مردو عمتونا نقروات سي نقروات باند ساهن ليت تابوكا نبر ليت تابوكا نبر سويو هلت مستالو بالوا هلت مستنا كي يمستو ልጆች አሉት እና በቤቷ ሆና ሊጥ ስታቦካ አንዱ መጣና አንቺ ባልሽ ኮ ሙቷል አላት وهي تعجن العجين فرفعت يدها على طول اجوانا نساج كذاليطو وقالت هذا طعام قد صار لنا فيه شريك ايه ليت ينينا يلجوچو بيچا نبر اسكون درس اهون غنا بالي سلاموتي بورشا غباليطو سلازي اجوان اتبرغا كديطو اوطاچنا يوراشوش نو بلا يعني ሌላ ሚስቱን ጠርታ አብሮ በሉት ማለት ነው ያ ጀማዓ ይገባቸዋል ይሄ ነገር እኔ አንዳንድ ጊዜ ደነዝዛለሁ እንደዚህ ሲሰማ ምንድናቸው እነሱ ማሽን ናቸው ወይስ ሰው ናቸው ነው የምለው يعني በአምራችን ብቅ የማይል የማይሆን እኮ ነው የምትናገረው ያለችው ይህች ልጅ ይህች ሴት እኛ በዚህ ዘመን በአምራችን አይመጣም ይሄ ነገር ከናንተ አንዲት ሴት ባልሽ ሙተዋል በላት ሊታቦካ ነበርና ባልሽ ኮ ሙተዋል በላት ወይኔ ወይ ወይ ወይ ትነሳለች እንዳው ሙምኪን ሊጡ በእግሩ አርጋ ትደፈዋለች ሙምኪን ሊጡ ተታ ተሄድና ከዛ ኋላ ያኒ ውሻ መጥቶ ይበላዋል ወይም ደሞ ሊጡን ያቦካው ሊጥ እሺ ለልጅቷ እሺ እስቲ ባክሽ ጋግሪው ብላ ትሄዳለች እንደዚህ ካልሆነ ማን ነው የሚያስበው ይሐሳብ طيب بعد الناس يستعجلون في قضية الرزق شوفوا علماء يالو تتملكتو عندنا سوش هالو بل بزو سوش ناتشو رزق ويم جنزبن لما ترف بتقام بتقام يتشوكو لالو عليه فهم يريدون الحصول على المال من أي جهة وبأي طريق حتى لو كان من حرام المهم جنزبو بإجاتشو يقبانجي بحرام نو بحلال نو قد يلاتشوم دمو طلوبلو جنزبو بإجاتشو مقبات اللباتشو فالمكسب السريع عندهم هو الغاية طلوبله جنزبو ما ترفنها بتام مهون كفتن يوم يوتاتشو السنو علي أوكي؟ وقد يتأخر الرزق عن بعض الناس لحكمة يعلمها الله عندان دقزي بزو ترتار قال له بزو ينقدن مكراتار قال له بزو سرات سرا له جن رزقو اي متام الله سبحانه وتعالى لاند حكمه بلو رزقو يا زغيوال فيحمله يسوي من هذا قال بحلال جمرو سي سرا سي سرا سي سرا سر سرا ابديان بي ستلو رزقكو بقى انبيالني منامن بلو تشكلو فيحمله استبطاء الرزق على ان يطلبه بمعصيه الله كذا ود حرام يغبال حلالو زغيه بلو ود حرام غبطو بحرام جنزب ما ترف يجمران ولقد حذر النبي صلى الله عليه وسلم نبياتكم بتام ياتنققوت بزي فقال فيما رواه عنه ابن مسعود رضي الله عنه قال ان رسول الله صلى الله عليه وسلم قال ليس من عمل يقرب من الجنه الا قد امرتكم به كل جنه يسغبا نغر كل سرا نغرياتوا الله ولا عمل يقرب من النار ورجهنم بما يقربنا يمسغبا دم كل نغرياتوا الله الا وقد نهيتكم عنه فلا يستبطئن احدكم احد منكم رزقه رزق يعني رزقكو يعني جنزبكو زغيتوال من نو يتشادني ام بيالچين منامن بلو يعني بحرام نجر اي فلق لمن يا رسول الله قتلوا منالو فان جبريل القى في روعي سيدنا جبريل متو بجوري لاي بچنقلاطي ان نجر اسكبا مندنو اسكباو قال ان احد منكم لن يخرج من الدنيا حتى يستكمل رزقه كزيها الدنيا عند سو الله يصافلت رزق سايقرس هيدن عنديت قرشا بتهونم عنديت قرشا يسو رزق كهونهش كزيح الدنيا ايوطا ابدا ياتشي قرشا بلتهونم يوطا انا يانت رزق ليلا سو ايوستوم يا ليلا رزق دمو انت اللي توستو اتتشلم سلازي بحلال طلب متى بتا سين نبل انلالن አልመጣም ዘግይቶ ሊመጣ ነው ከነጭራሱ አልመጣም አላህ ያርቀው አላህ አልፈለገልኝ አላህ ያርቀው نعم والله. فاتقوا الله أيها الناس وأجملوا في الطلب، فإن استبطأ أحد منكم رزقه فلا يطلبه بمعصية الله، فإن الله لا ينال فضله بمعصيته. الله بمعصية أرقه بمعصية سوب ميسكوت أدرقه جنزب ممكر جنزب مسكبات ممكر بتام الله تعالى نقولنا رزقه كما تطلب بلو والله دست بتام دست علن كذا جيم الله لحكمة بلون يا زجاجي والناس صبر أرق كنا جرا سوك المتاس أيمتا الله باركه كرستين رزقه أيمتا بزي أنا تأمنة تنتن ما رجع لب ما تنو سلزي يعني عند سو رزقه كزي حد الدنيا والله والله بعد سابا نبرا دلم عند رزق قال لو تشاينا اگر هيدو ياچن رزق بلتو نو ميماتاو ميموتو ويم دومو تشاينا هيدو رزقون بلتو نو ميماتاو اندغنا ود اديس ابا اديس ابا متانا لموموت عند سامن تقرو ادلم ود نايروبي هيدا لمن يسو رزق زال اسو ساي بلا ايموتم يهن عقيده بلباچن بدم سراچن مهيد اللبت عند نغر تزي علي وندموچ አንዱ ነበር አለ ድሮ ነው ህይወቱን በሙሉ ኖርማል ነበር አሉ። ያኒ አንድ ጊዜ ከበላ በቀን خلاص አይደግምም። ምሳ ይበላል ወሰላም አለይኩም በዛ ይውላል። ወይም ጥሩ ቁርስ ከበላ በዛ ይውላል። እንደዚህ ነበር ኖርማል ሰው። ለመሞቱ 10 ቀን ሲቀረው አሉ በቀን የአምስት የስድስት የአስር ሰው ምግብ ይበላል አሉ። በቃ ለልክ ወደ ጅብ ተቀየረ በቃ። ይበላል ያመጡለት ይበላል ያመጡለት ይበላል። ከዛ በኋላ ወደ አንድ ዓለም ሄዱና ያ ሼህ አሉት ይሰውየው ታሞ ነው ወይስ እብድ ሆኖ ነው ወይስ ሆዱ በሆዱ አንድን ትል ምናምን በስቶበት ነው አናቀም ያለ ልማዱ በየቀኑ የአምስት የአስር ሰው መብላት ጀመረ አሉት። ዓለም ዓለም ነው ሁሉ ጊዜ ተውት አለ ይሰውየው እድሜው ቀርበዋል ያው አጀሉ ስለቀረበ ለሱ የተባለ ርዝቅ ሁሉ በልቶ ነው የሚሞተውና የሱ ርዝቅ እየሰበሰበ ነው አሉ። እስቲ ጠብቁት ምን እንደሚሆን። የሱ ርዝቅ ነው የሚበላው ያለው ሰብስቦ ሰብስቦ ሰብስቦ 10 ሰው እየበላ በየቀኑ ርዝቁ ሲጨረስ ብቻ ነው ከዚህ አዱንያ የሚሄዱ። ልክ በ10 ቀኑ ሞተዋል። ርዝቁ በሙሉ ጨርሶ ሲያበቃ ከዚህ አዱንያ በሞት ተለይቷል። صدق العالم قالوا العالم تكل نجر تناجر قالوا مغناتهم يماي بلا ينبروا عندك انسي قروا بلتوت يماك يعني انتني بلال مغب ويم دمو بزو يبلا ينبروا عنده سامنت سي قروا منب ساي بلا يموتال لمن رزقه علق خلاص علق رزقه بغرشا درجة يتسعفنه. سلزي لمن لمن رساتشن رب شالاني لالو. وعن معاذ بن جبل عن رسول الله صلى الله عليه وسلم أنه قال لن يزول قدم العبد أو قدم عبد يوم القيامة حتى يسأل عن أربعة. من نمسو يوم القيامة أردت نقر كسايت أيك يعني كذاب وتفنكت هيلم أردت نقر متأيك ألبت أنجسه النزي أردت يلا عن جسده فيما أبلاه. الله سوى النتسده هلت إقر هلت إج هلت أين شي هلت جرو هلت كلاليت سامبا هود بودي أتنت من هل نقر ستو يه أكل بيت أوالو من سرالت من سرابت يتيقال عن جسده فيما أبلاه اسكم يا رج درس كالسوغان بريهن جسد أمانا نو كالله أمانة ستوه يها أنت بودي من هذا الركلة تشفر كبت سو قدل كبت من جنو يدرك خربت بيوت الناس ويس ريسا تشكم كبت يوها قد قوات كوفر كبت ويس دها لمردات بله بزوت ጥረት አደረክ? ምን አደረክበት ይህ ሰውነትህ? ወይስ በስጁድ በርኩዕ በዑምራ በሐጅ ነው እንትን ያሳለፍከው? ይህ ስለ ቦዲው ትጠየቃለህ። አንድ ነው። ወአን ዑምሪሂ ፊማ አፍናህ፣ አንተ 80 ዓመት ሰጥተዋል አላህ። ከተወለድክ 80 ወይም 70 ዓመት ያንተ እድሜ ነው ሰጥቼሃለሁና እስቲ ተጠቀምበት አለ። ይህን 80 ዓመት 70 ዓመት ምን ተጠቀምክበት ተብሎ ይጠየቃል። አላሁ አክበር። ወአን ማሊሂ ምን አይነ ክተሰበሁ ወፊማ አንፈቀው። ተመልከቱ፣ እንትኑ ቦዲው አላህ ነው የሰጠህ፣ ከየት አመጣኸው ተብሎ አይጠየቅም። አጀልህ ዑምርህ ደሞ ዑምርህ ህይወትህ ደሞ የዑምሩ ጉዳይ አላህ ነው የሚሰጠህ እንጂ አንተ ዚያዳ ነቅስ ምናምን አታደርግም። በገንዘብ ሲመጣ ግን ምን አሉ ነቢያችን? ወአማሊሂ ምን አይነ ክተሰበሁ፣ ገንዘቡን ከየት አመጣው? ወፊማ አንፈቀሁ፣ በየተኛው እንትን አዋለሁ። ሁለት ጥያቄ ነው የገንዘብ፣ ሁለት ጥያቄ ነው፣ አንድ አይደለም። አንተ ያኒ 1,000,000 ብር በባንክ ነበረህና ሞትክ። ይህ ገንዘብ ለወራሾቹ ተሰጠ። በነገራችን ላይ ይህ 1,000,000 ከየት ነው ያመጣኸው? አንዳንድ ብር ንገረን። ይህ ብር ከየት መጣ? ያ ብር ከየት መጣ? 3 ብር ከየት መጣ? 4 ብር ከየት መጣ? እያንዳንዱ ብር ትጠየቅና ከዛ በኋላ በሙሉ ሐላል ከሆነ የት አዋልከው? ለማን ሰጠኸው? አላህ በሚፈልገው ነው ወይስ ምንድን አደረግከው ተብሎ ደግሞ ይጠየቃል። ስንት ሆኑ? 3። እድሜህ በምን አጠፋኸው? ያንተ ቦዲ ነፍስህ በየት አጠፋኸው? ገንዘብህ በምን አመጣኸው? በምን አጠፋኸው? አራተኛ አሉ ወአን አመሊሂ ከይፈ አሚለ ቢሂ፣ የሰራኸው ስራ ንገረን አምጣ ይላሉ። እስቲ የሰራኸው ስራ በአዱኒያ 70 ዓመት ተቀምጠሃል፣ ምን አደረግ እስቲ ንገረን። መጀመሪያ ሰላት ታቀርብና ሰላቱ ልክስክስ ያለ ሰላት ሆኖ ይገኛል። ውዱኡም በዕልም አይደለም፣ ሰላቱም በዕልም አይደለም። ሱብሓነላህ አልዓዚም። ቢድዓ የገባበት ነገር ነው። ቢድዓ ባይገባበትን ሩኩዑ፣ ስጁዱ፣ ኹሹዑ ምናምኑ ብልሽት ያለ ነገር ነው። አንዳንድ ጊዜ ፈጅር ታሳልፋለህ፣ አንዳንድ ጊዜ ሁለት ቀን ታሳልፋለህ፣ አንዳንድ ጊዜ ዙሁር ከአስር እንትን ታደርጋለህ እና ፒውር የሆነችው ጽድት ያለ ሰላት ማቅረብ ያቅትሃል። መጀመሪያ በሱ ነው የምትጠየቀው። ና አንድ ይሉሃል፣ የሰላት ጉዳይ ብልሽት አለው ግን እናየዋለን፣ እስቲ በጎን አስቀምጠው። ሌላ ምን ሰርተሃል? ሰደቃ ቢባል ሰደቃ የለም፣ ጅሃድ ቢባል ጅሃድ የለም፣ ዕልም ቢባል ዕልም የለም፣ በጎ አድራጎት ቢባል የለም። ምንድን ነው የምታቀርበው? ወንድሞቼና እህቶቼ አሁን በጆራችሁ ነው የምትሰሙኝ ያላችሁ? አይ እኔ በጆራችሁ እንድትሰሙኝ አልፈልግም። ወንድሞች እያንዳንዱ ቆዳውን እያከከ ይስማኝ። ወይ ወይ ወይ ወይ፣ ይህች እኮ እኔ ልጠየቅባት ነኝ። ምን አለ እስቲ ቼክ አድርግ፣ እስቲ ወደ ኋላ ተመለስና አሁን አንተ የ45 ዓመት ልጅ ነህ አይደለም? እስቲ ቼክ አድርግ። እሺ ከ15 እስከ 15 እንተው፣ ከ15 እስከ 45 ያለው ስንት አመት ነው? 20 ነው? 30? 30 አመት። በዚህ 30 አመት ምን አመጣ? ኦኬ ምንድን ነው አሁን ፕራይቬት የሚጦርኝ? አጂብ ወላሂ። ለምንድን ነው ፕራይቬት? እባካችሁ ፕራይቬት ጥሩኝ። ማህደራ እኮ ነው የማደርግ ያለሁ እና አጠፋብኝ። እንዲያውም ንገሩ ምን ስል ነበሩ ወንድሞች? እና እስቲ ወደ ኋላ ተመልሰን በዚህ 30 አመት ምን አደረክ ብለህ ሚዛን አድርግና ከሳራ ትወጣለህ። ኢዘን ወአን ማሊሂ ምን አይነ ክተሰበሁ ወፊማ አንፈቀሁ ወአን ዕልምሂ ከይፈ ዓሚለ ቢሂ፣ ያኒ ዕልም ካለህ ደሞ በምን አጠፋሁ ዕልምህ። ስለዚህ የሚጠየቀው ምንድ ነው? ስለ ገንዘቡ፣ ስለ እድሜው፣ ስለ ዕልሙ እና ስለ ቦዲው ትጠየቃለህ ማለት ነው። አንዱ ደሞ ምን አላሉ በግጥም አድርጎ ጀመዐ አልሐራሙ ዐለ አልሐላሊ ሊዩክሲረሁ حرامنا حلالو دبلقلق ارغو بزو غنزب ديهون اللت بزو غنزب يا زيلال جمع الحرام على الحلال ليكثره دخل الحرام على الحلال فبعثره قالوا حلال بتشان داي وسد سو حلال حرام منو منو كله تركم مارغو بقى دبالقو ببنك وسط اسغبته يهن غنزب الله يلال يلال كذا هلا من تكسته دخل الحرام على الحلال فبعثره يا حرام غنزب بحلال وسط غبته اند اسات اقطلو بالدنيا باخرام ترفي لللو وطا سويو مانينياوم حرام غنزب بحلال غنزب كغبا وندموچ اند سرطان اند نقرسا نو ميابلاشو يقول النبي صلى الله عليه وسلم ما ذئباني تملكتين حديث والله حديث صحيح كنوي قرمال ما ذئباني جائعاني ذئب مالت جبنو هلت جب هلت جب بتامي رابات شو هلت جب ارسلا في غنم عند سلاسة اربعة انتن يالو في يولوش نابقوش يالو بتبوتا ሁለት በጣም የራባቸው ጅቦች አምጥተ በመሐከላቸው ብታስገባ የነቢያችን ምሳሌ ሰምታችኋል ፍየሎች አሉ ፍየሎች ጥንጆሎች ድግበጎች ምናምን አሉ አይደለም አሁን ሁለት ጅብ ታመጣና አንድ ሳምንት ያልበሉ በራብ በጣም የሞቱ በራብ እንትን ያላቸው ሁለት ጅብ አምጣና በዚህ ፍየሎች መሐከል አስገባቸው ምን ያደርጋሉ والله እስከሚጠግቡ እንክት ነው የሚያርጓቸው ياندان دجيب سوس عرات انتني بلال مالتنو نبياتش منالو ما ذئباني جائعاني ارسل في غنم فافسد لها من فافسد لها من حرص المرء على المال والشرف لدينه عند سو مساليو تملكتو عند سو يسلطان ونبر فكر كاللو يغنزب انتن فكر كاللو يا الدنيا فكر كاللو اوكي انزي فكر كاللو ان لحسناتنا لهيوتو يمياطفاو كذا هلت جيب انسسا واستغبطو يمياطفوت يباسنوا قالو بليلا لغلصو وندموش هلت جيب بطامي راباتشو هلت جيب بفيولوش كاسكباه بيانس بيانس هلت سوس انتن ليچرسواچو نو عند سامنت كتوكاچونا بمولو انتنو بغوچونا فيوروشو يچرسالو كزي بلاي گنالو كزي بلاي ميچرسو عند سو يا گنزف فكر يا دنيا فكر يا سلطان فكر كالو يمياطفاو يبسال كذا جيب يمياطفاو طفات يهن يمياطفاو انتن يبزالالو مكنياتوم حيوتون بسلطان فكر بگنزف فكر بالدنيا فكر يلاچوالنا زيرو سيهون ود اخيرا يهدالالو نبياچ صلى الله عليه وسلم ويقول النبي صلى الله عليه وسلم سبحان الله في حديث اخر نعم انغري سلا غنزب بتشا اندال اندال اندال اندال در يعني بزو غزي اندال وسط يا غنزب غدا ازي لقواچو شي سلازي غنزب دينن يميلاچنا دينن ميطفا سلهوني ገንዘብ ያትያዙ ማለት አይደለም የገንዘብ ፍቅር ካለ ሐላልና ሐራም አትልም በማንኛውም ነገር የትም ፍጪው ዱቄቱ ማምጪው ነው የሚባለው በስ ገንዘብ መሰብሰብ አይደለም የሚፈልገው ሐራር ሐራም ምናምን ግድ የለህም አንተ እሺ ይሄ እንግዲህ ሁለተኛ ነው ገንዘብ አንደኛው ቤተሰቦችህ ናቸው እሺ ሁለተኛ ደግሞ ገንዘብህ ነው እነዚህ ሁለት ጓደኞች ናቸው ለመዋቹ አንሄድም ይላሉ እሺ ሶስተኛ ግን ምን ይላል አብሽር እኔ ጓደኛህ ደሞ والله አብሽር ይለዋል لا افارقك حتى مصيرك الاخير حتى مصيرك الاخير ابدا እኔ ሞት ካደለም ካንተ ጋር ቀብር ገባለሁ ከቀብር ተነሰስተድ وراءك يعني انت ተከትየ ነው መሄደው بأرض المحشر عمسا شي عمت قون لقون كانتان ومقامو وي جهنب وي جنة سالاس قبها الملسم إلوال ترو قوى الدنيا نوي بات عمتان ماين قوى الدنيا نوي وندموش أبشر لا أفارقك حتى مصيرك الأخير، إن كان خيرا فأنا معك، وإن كان شرا أيضا أنا معك. من ناويه؟ يقول عمله ينتصر نوي يسره سرات رمت فوم كانت جاي حدال. إذن أيها الإخوة ننتبه من هذا الصديق نزين بياتشن يالو سوست قدنيوش بتقام بتقام أتوكرا نينا من نو كانت جاي ميهدو السن بدن بارغه يازهو هلتم قد يلم جنزبه ده هنا متعال والله من دونه ميلوت نقرر اللي ان انت متلوت امرني انتن باك الى تفا الو فسك اللي الو باك الى تفا من اللبت فسك اللي الو نعم باك الى انقدي بزو باك الى يبلاسو رررررر سلنا ميلو فس منامن باك الى تفا خلاص منه يهود صدات تغني يلال اون دومو غنزب التغنيم يا خطوز فيه غنزب خلاص يهدنا بسلام جنة قبار له. ስለዚህ እነዚህ ሶስት ናቸው ነቢያችን የገለጹዋቸው። እሺ ወደ ዘጠነኛ እንሂድ። እንግዲህ እስካሁን ድረስ ስምንተኛ ነበር ነው። يقول النبي صلى الله عليه وسلم آية المنافق ثلاثة يا منافق يا نفاق علاماوች ሶስት ናቸው አሉ። إذا حدث كذب በቃ እንደዚህ ሰው ያለ ምግቡ ሁሉ ጊዜ ውሸት ብቻ ይናገራል። وإذا وعد أخلف قال جبته قطرو قال يغبابت يميكد سو واذا اتمن خان امنت ستهو قالو يميل ويمياغودل ويمياچ بربر انذي ثلاثه ينفاق ملكتوش نوالو ايه المنافق ثلاثه اذا حدث كذب واذا وعد وعد من مات نو قال كغبا ويم قطرو كادرغه ويم دومو انذي يعني لك هايمطام واذا اتمن የገንዘብ አማና የሴት አማና የጉርብትና አማና የፈልገውን አማና ብትሰጠው አይታመንም። واذا وفي روايه ليلى دمو روايه አለ من هلال واذا صام وان صلى وصام وزعم انه مسلم يفلقون اسلام ننجبل تقي ننجبل صوم بصوم صلاه بيابزا انذي ثلاث ملكوتش قالوا የኒፋቅ ምልክት አለው ማለት ነው። طبعا እዚህ ላይ በጭንቅላታችሁ ከጭንቅላታችሁ የምታወጡት ነገር አለ። ኒፋቅ ማለት ኒፋቅ ከቢር ማለት አይደለም ወንድሞች። ነቢያችን ያሉት ያኒ ተናግሮ የሚዋሽ ወይም አሉ የሚል የሚክድ ኒፋቅ ከቢር ካልን المشكلة በጣም مشكلة ነው። ለምን? لاننا لو قلنا اذا وعد اخلف هو نفاق مخرج من الملة من الاسلام من يسلم من هذا ወንድሞች? ቃል ገብቶ የሚክድ ሰው ሙናፊቅ ነው ካል ማን ነው ከዚህ የሚድነው ወንድሞች? ቢያንስ ቢያንስ በእድሜያችን አልፎ አልፎ ቃል የገባንበት እንትን ላለን። طيب አንድ ሰው ተናግሮ የሚዋሽ ከሆነ ሙናፊቅ ነው ካልን ከውሸት የሚድን ማን ነው ከኛ ወንድሞች? እድሜም በሙሉ ዋሽቻ አላቀም የሚል ሰው አላችሁ ከናንተ? አለ ወንድሞች? ከሌለ እንግዲህ ሙናፊቆች ናችሁ። ስለዚህ ኒፋቅ አክበር ማለት አይደለም ወንድሞች። ነቢያችን የሚሉት የኒፋቅ ምልክት ነው ተጠንቀቁ ማለታቸው ነው። ኦኬ مثال ذلك ሌላ ምሳሌ ልስጣችሁ ይሄን የሚመስል قال النبي صلى الله عليه وسلم من غشنا فليس منا እኛን غش يعني يكدا ወይም እኛን ያታለለ يعني ለምሳሌ ቅቤ ይሄ ያገር ቤት ቅቤ ነው ብሎ ዝም ብሎ አርቲፊሻል ቅቤ አምጥቶ ቢሸጠው ጋሽ በእስልምና ውስጥ ሆኖ ጋሽ አደረገ። ጋሽ ክዳት ማለት ነው። ጋሽ ወንድሞች በማርኛ መክዳት ነው። አው መክዳት ነው። ጋሽ የገንዘብ መክዳት ወይም አንድ ነገር መክዳት ማለት ነው። እና ነቢያችን ምናሉ? ማን ጋሽና ፈለይሰ ሚና يعني ከኛ አይደለም። ጋሽ ያደረገ ከኛ አይደለም ያሉ። طيب ጋሽ ያደረገ ከእስልምና ወጣ ማለት ነው? ካፍር ነው? ላ አይደለም። لكن نبياتكم من دون ميلوت يعني طور اسلام አይደለም ቅሽና ክዳት የሚያበዛ ነቢያችን የነበሩበት እስልምና አይደለም። ምክንያቱም እስልምና ክዳት አይወድም አይፈቅድም ማለታቸው ነው እንጂ ليس منا ከኛ አይደለም ማለት ካፍር ነው ማለት አይደለም። يعني በዚህ እንዳንሄደው ማንኛውም ሐዲስና ቁርአን አሉ። ሱብሃንአላህ አንዳንድ ቁርአን አለ አያት ትእዛዝ ያሳልፋል በቁርአን ትእዛዙ ግን አንድ جاهል ሲያነበው አላህ እኮ እንደዚህ ብሏል እንደዚህ እኮ አዘዋል ይላል ለካ አያው هذا للاستحباب يعني እንደዚህ ብታረጉ ይወደዳል ማለት ነው ለምሳሌ يا ايها الذين امنوا اذا تداينتم بدين الى اجل مسمى فاكتبوه عند سو عند انتو عندو كبدره عندو مكتبدره بولتاچون صافو مسكر ادرغو على الله سبحانه وتعالى طيب مسكرنا صفات يا لا درجه حرام تلك حرام ادرجه لا راسون قدام الله ممريا سطي مكر سطي انجي مصاف واجب نو ماسمسكر واجب نو بلو ين يا لا درجه باسات يقطال يقطال لا نلم انا اندزي مسسلو ايات بالقراننا بحديث الله تعزازي مسلال تعزازو جن لاستحباب نو يمرط قال اندزي بتارغو يمرط قال يميلو الله ما انهم ياقوي علماء بتشانو ياقوت بعلماء قربه ايه تعزاز لمندن نو لطبق تعزاز نو ويس يعني اندزي بتارغو طرو نو مالت نو بلا علماء تشو متيك نو سلازي من غشنا فليس منا ليس للكفر ليس منا مالت كافر نو مالت عدلم ليلة مثال استاتشو قوله صلى الله عليه وسلم لا يؤمن أحدكم حتى يحب لأخيه ما يحب لنفسه واندموش لراسهم التودو لو اندمه قال ودتك إيمان يلهم إلى الحديث لا مالت نافيانو إيمان يلهم لا يؤمن مالت آمنم كني قال لاتشو عربين يتنين شقباتشو عدلم بامرنيا بالترقمون قلتسنو لا يؤمن مالت آمنم من نو جيتا إما يامنو عندو لراسو يمي ودو لو اندو مكال ودده آيامنم طيب إني أهون لطيقة اتشو الزهرو ميالله اتشو وين بقالم يالو مسلمو اتشاهون هلو لانتي متودو لو اندو متودده اللي عند اسمه يقنيم بيقنيم يو إني أقنيو بيقنيم من اللبات يميلو نونجي ሁሉ ነገር እኔ ያገኘሁት ወንድሜ ማግኘት አለበት እኔም መጣላው ወንድሜ ደግሞ እሱ ከሱ መራቅ አለበት ብሎ ልክ እንደ ሰውነት የለም ከሌለ ሁላችን ኩፋር ነን በሐዲሱ አመለካከት ከሆነ لا يؤمن احدكم حتى يحب لاخيه ما يحب لنفسه ሁላችን ከፍረናል لكن እሱ አይደለም ትርጉሙ يعني እሱ የሚወደው ነገር ለወንድሙ ካልወደደለት ኢማኑ ትክክል አይደለም ጎደሎ ነው ማለት ነው እሺ ሌላ ምሳሌ ልስጣችሁ ቀውሉ ነብይ ሰለላሁ ዐለይሂ ወሰለም ላ ዩእሚኑ احدكم ከናንተ ማንም ሰው የሚያምን ሰው የለም حتى اكون احب اليه من والديه واولاده والناس اجمعين እኔ ኢላኑ ነብያችን ሰለላም ከልጅ كباته كناته كهلو حزب عالم يالو ابلتا قال وددكني مؤمن لله يلالو ما انه كان بل في روايه اخرى حتى من نفسك كنفسه كباته كناته كليجوچو حبلته نبياچن توداله او قالك كذاب لهالم كذاب لهالم بني الجمرو بني بن الجمر لاچو اهون شهاده لا قرب نعم نبياتشن ودالله قن كنفسينا كالجوتش كمن الدرسكم هين درجة يدرجة الدرسكم درشين ملو وشتنا منلو صحابة هين درجة لمدرس سنت ترت نادرقو تقلنو جهادنو نبياتشن عمر ونت بعمر لسان الله يحق محتم ياتمو بلبو يحق محتم ياتمو يهول يالقن من قالوا نبياتشن كان كليجوتش كون كوندمه كاباته كناته كنفسه قال وددكني ايمانه مولا ادله قالوا نبياتشن سيدنا عمر اونتنا مناغرو يي من نفاق منا ياكم يا رسول الله احبك اكثر من ولدي وابي وامي ولجوتشي من كل عالم ودهالو اما من نفسي قالوا اما من نفسي بلو زم قالوا يعني جنا لدرسكم هين درجه مالتنا حق اسئله تناغرو الله سبحانه وتعالى بلباتشو كنفساتشو بلاي فقر يا نبياتشو فقر اسجبالاتشونا تملسو منالو يا رسول الله بل انا احبك اكثر من نفسي سلاتشو نبياتشو منالو الان يا عمر اهون يانت ايمان ملو هنا እንጂ ዑመር ካፍር ማለት አይደለም። ለነቢያችን ከነፍሱ በላይ ስላልወደደ ካፍር ነህ አላሉትም። አልአን ማለት ግን አልአን አሁን መቶ በመቶ ስፍሩ ሞልተዋል፣ ያን መለኪያው ሞልተዋል። አሁን ከነፍስህ በላይ ካልወደድከኝ ግን ኢማነት ሙሉ አይደለም ማለታቸው ነው። እና ይህን በደንብ እንመልከት ወንድሞች። መጽሐፍ አንብቤ ብለህ በጋዜና ነበብኩ፣ ጋዜጣ ነበብኩ፣ በዚህ መጽሐፍ አነበብኩ፣ በኢንተርኔት እንደዚህ ያገኘሁ፣ እንደዚህ ብለህ በራስህ ተርጉመህ ሸይጣን ይረዳሃል። ደግሞ ከአንተ ጋር ሸይጣን አለ። ከዛ ይህ እኮ ትርጉሙ ሲልህ በዛ እንዳትሄድ ወንድሞች። አልዕልሙ አሉ ዕልም የሚባለው በሶስት ነገር የተቀነባበረ ነው። ኪታቡን ፊየዲክ፣ ሸይኹን አማመክ፣ ወቀለሙን ይሰጥር። እነዚህ ሶስት ከሌሉ ዕልም አይባልም። መጽሐፍ በእጅህ፣ ተፍሲር ከሆነ ቁርአን፣ ሐዲስ ከሆነ መጽሐፍ፣ ፊቅህ ከሆነ የአኢማዎች መጽሐፍ። ይህ አንድ ነው። ሁለተኛ ሼክ፣ ይህን መጽሐፍ የሚፈስርልህና የሚገልጽልህ ሼክ በፊትህ ላይ መኖር አለበት። ሶስተኛ ስክሪፕቶና ወረቀት፣ በመጽሐፍ የማይገኝ ሼኹ ያለው ነገር በዛ ትቀይደዋለህ። እነዚህ ሶስት ናቸው ዕልም የሚባሉ። እገሌ ኮ ተዓልመዋል የሚባለው በእነዚህ ሶስት ሲወሰድ ነው እንጂ በመጋዜን አንብቤ ቁርአኑን አነበብኩ፣ ሐዲሱን አነበብኩ፣ ኢንተርኔት በዩቲዩብ አገኘሁ፣ በዋትሳፕ ላኩልኝ ምናምን የሚባለው ዕልም የለም ወንድሞች። ኦኬ፣ ወደ አስረኛ ልውሰዳችሁ። የቁል ثلاثة جدهن جد وهزلهن جد ነቢያችን ሁሉ ጊዜም ጠቅስላችሁ ሐዲስ ነው። ይህ ነገር ሶስት ነገሮች አሉ። ሆን ያኒ በእውነት ከተናገርካቸው እውነት ይሆናሉ። እያፌዝክና እያሾፍክ እየሳቅ ዝም ብለህ በቀልድ ብትላቸውም እውነት ይሆናሉ። قال النبي صلى الله عليه وسلم النكاح والطلاق والرجعة نكاح ዳሩ ሂጅራ እለዋለሁ። እህትህ ዳረኝ ዝም ብዬ እኮ ነው እየቀለድኩ። እሱ ደግሞ እየቀለደ እያፌዘ እየሳቀ ምን አለበት ሸኽ እብራሂም ወንድሜ አይደለህም እንዴ ሰጥቻለሁ ይለኛል። እሱ ነው ወሊ አምሯ። ልጁ ልትሆን ትችላለች፣ እህቱ ልትሆን ትችላለች። ሰጥቻለሁ ይለኛል። ኧረ እንደዚህ ነው እንዴ ባህር ለእስላም ሐቅ መስማት ሰማላችሁ? አው ምስክር ሁኑልኝ። መስክረናል። በልዳሩ ሂጅራ እንካ ይህን 1000 ብር መህርዋ ነው። ኸላስ እንታ 4 ምሰሶዎች ተገኙ። እሱ ሰጥቻለሁ አለ፣ እኔ ተቀብያለሁ አልኩ። 2 ምስክር አሉ። መህር ሰጠሁት አይደለም። ወልዩ አምር ደግሞ እሱ ነው። ዳሩ ሂጅራ ነው። አለቀ። የሚቀር ምንድን ነው? እሷ ትጠየቃለች። እፈልጓለሁ ሸህ ብራ እፈልጋለሁ ካለች እቤቷ ሄድና በእጇን ይዤ ወደ ቤት ያመጣታለሁ። ይህ ነው ኒካህ የሚባለው አይደለም። እየቀለደ ቢሆንም ኒካሁ ይታሰራል። ሁለተኛ ደግሞ ጠላቅ ነው። እየቀለድክ እየሳቅ እያፌዝክ ጠልቅሻለሁ ካልክ ትጠለቃለች። ሶስተኛ ደግሞ ከጠለካት በኋላ ዒዳዋ ሳትጨርስ ካካካ እያልክ አንቺ እኮ እንዴ የጠለቅኩሽ መሰለሽ ረጅዕ ብያለሁ ትላታለህ። እየቀለድክ ትመለሳለች። እነዚህ ሶስቱ ቀልድ አይቀበሉም አሉ ነቢያችን ሳስና። ላኪን ብዙ ጊዜ እኔ የነገርኳችሁ ነገር አለ። አንዷ ወላሂ በዚህ በኡሙል ሐማም በረያድ ነው የቅርብ ከቤት የቅርብ ነች። ቤትዋ ባለትዳር ነች። ምን ትለኛለች? እኔ 100 ጊዜ ተጠልቅ ያለሁ ትላለች። ኬፍ 100 ጊዜ ተጠልቀሻል ከባልሽ ጋር? ምን ላርግ? 100 ጊዜ ጠልቆኛል፣ ግን ከሱ ጋር እየኖርኩ ነኝ። እንዴት አልኩዋት። በየ2 ቀን በየ3 ቀን ጅማዕ ስናደርግ ነይ እስቲ አንቺ እንዴ ጠልቄሻለሁ እኮ እንዴት የተጠለቀች ሴት ከባሏ ጋር እንዴት ትተኛለች? ካካካ ይልና ከእሱ ጋር ተኛለሁ አለች። 2 ቀን ቆይቶ ደግሞ እንደ ስሚ እንዴ የተጠለቀች ሰው ከባሏ ጋር ትቆያለች እንዴ? እንዴ አንቺ እኮ ስንት ጊዜ ነው የጠለቅኩሽ? እየሳቀ እኮ ነው እየቀለደ። ከዛ ጅማዕ እናደርጋለን። ህይወቱን በሙሉ እንደዚህ እያደረግ ነው ያሳልፈው አለች። ሁሉ ጠላቅ ነው የሚታሰበው፣ በሙሉ ይህ ጠላቅ ነው የሚታሰበው። እና ልክ እንደ ብርሌ ብርሌ ከነቃ አይሆንም እቃ ይላሉ። ይህ ደግሞ እንደ ብርሌ ነው፣ እንደ እንቁላል ገና ጥብ ሲል የሚሰበር ነገር ነው። የጠላቅ ነገርና የኒካህ ነገርና የረጅዕ ነገር ተጠንቀቁ ወንድሞችና እህቶች። በሁሉ ቀልዱ። ዶሮ ምን አላች ታውቃላችሁ? የዶሮ ዶሮ በቢላዋ ጨዋታ የለም አለች አለች። አንዱ እኮ ነው ቢላዋ ይዘው አየችና ተው በበሽ ዶሮ ይባላል። አሁን ደግሞ በጠላቅና በረጅዕና በኒካህ ጨዋታ የለም ወንድሞች። እሺ ወደ 11ኛው ልሰዳችሁ። يقول ثلاثة من كنا فيه وجد حلاوة الإيمان. ነቢያችን ይላሉ እንደዚህ ሶስት ነገሮች አሉ። እነዚህ ሶስት ነገሮች አንድ ሰው ካገኛቸው የኢማን ጣዕም የኢማን ጣፋጭነት ያገኛል አሉ። أن يكون الله ورسوله أحب إليه مما سواهما. تلك فكره يا الله فكرنا يا نبياتشن فكر سينوره عند نوي. وأن يحب المرأة لا يحبه إلا لله. عند سودمو عند مؤمن عند مؤمنين يودال يمي ودوغن لالله بلونو لغنزب لسبورت لغابتشا لمن تنكم سيهون لالله بلو يودد سو ولتن ينوي. وأن يكره أن يعود في الكفر بعد إذ أنقذه الله منه كما يكره أن يلقى في النار. ودا كفر مملس ويمكفر قداي دمو عند سو تلك إسات يقاتلونا استيقبائي لتال ما نمي قباون دموش استنقرون تلك إسات يقاتلال عند متو متر بمتو متر سكويري هونو بوتا بألم يالو إنشات يسكبونا بألم يالو بنزين يسكبتو بتقام يقاتلالو. ከዛ ናስቲ ባህር الاسلام ናስቲ እሳት ገባቢል ባህር الاسلام ይገባል አይገባም? ለምን እንዴ? ማን ነው እሳት ወደ እሳት መግባት የሚወዳል እንዴ? የለም። ወደ እሳት መግባት እንደማትወድ ሁሉ ወደ ሽርክና ኩፍር መግባትም በሱ መጠን ጥላው ይላሉ ነቢያችን። እነዚህ ሶስት ካገኘ የኢማን ጣፋጭነትና የኢማን ጣዕም ታገኛለህ። مندناچو ان يكون الله ورسوله احب اليه مما سواهما. كباته كناته كلجوچ كنفسه كله الله انا رسولك وددك. ولتنيا عند مؤمن وندمه ويم اهته ويم اهتش لا الله بلاش كوددشات ويم لا الله بلاك وددكو يهم تلك يا ايمان ملكت نو. ثالثنيا دومو ود كفر مغبات لك اسات مغبات هو نو سيتايه ኢማንህ ሙሉ ይሆናል እንላለን። እሺ ወደ 12ኛው ልወሰዳችሁ። ثلاثه ይአደገኛ ሐዲስ ነው ይሄ ወንድሞች። ثلاثه لا تجاوز صلاتهم اذانهم. والله حديثني ዝም ብሎ ضعيف ينتنو የዑለማዎች ንግግር ይመስለኝ ነበር። لك حديث صحيح ነው የነቢያችን ሐዲስ ነው። ثلاثه لا تجاوز صلاتهم اذانهم. ان ሶስት ሰዎች አሉ ይሰገዱ ቢሰግዱ ሰላታቸው ከጆራቸው በላይ ወደ ሰማይ የማይሄድ አላህ የማይቀበለው ማለት ነው። ከጆራቸው በላይ የማይሄድ ሰላት የማትሄድ ሰላት ነው የያዙ ሰዎች ሶስት ናቸው። ያን ሰላታቸው ኮንት ነው። አንዱ አብዱል አቢቅ አሁን ባርነት የለም፣ ግን ድሮ ባሪያ ነበር የሚሸጥ የሚለወጥ ነበር። በገንዘብህ የገዛው ባሪያ ያንተን ታዛዥ ሆኖ حرام ካዘዝከው ነው እንቢ የሚል ልትገድለው ስትል እንቢ የሚል እንጂ የፈለከውን ትእዛዝ ብትሰጠው ስራ ከሰጠው እሺ የሚል ነው። ባሪያ ማለት ያንተ እንት ትእዛዝ የሚያከብር ያንተ አገልጋይ ያንተ ሰራተኛ ነው። ይሰውየው ሙቀየድ ነው። በባለቤቱ የታሰረ ሰው ነው ባሪያ። አስለ እንደ ስሙ ባሪያ ማለት ምንድን ነው? ባሪያ ማለት በቃ ተቀይዶ ባርነት ማለት ነው። ነዓም ባርነት ነበር። እስከ የውም አልቂያማ ማለ እስከ የውም አልቂያማ ባርነት አለ። አው طيب ፕሬዚዳንት ሊንከልን የሚባለው ወላ ማህተማ ጋንዲ የሚባለው የህንዲ ባርነት የለም ብሎ ጨፍሮ ጨፋፍሮ ምናምን ባርነት ከለከሉ ይባላል። እስልምና ባርነት አይወድም። እንዲያውም መጀመሪያ ባርነት ላ ያለው እስልምና ነው። ግን እስላማዊ ባርነት አለ። እንዴት? አሁን ገዝዋ ጦርነት ይደረጋል። ጽድት ያሉ እስላሞች በኢማም ያላቸው፣ ሌላ ደግሞ የኩፍር ቡድን አሉ እና በኢማሙ እንግዲህ ይሄ ነገር አሁን ቡድን አውጥታችሁ ከኩፋሮች ጦርነት አድርጉ ማለት አይደለም። የሱ ሽሩጥ አለው፣ የሱ ትምህርት ያስፈልጋል። ራሱን የቻለ ፋይል ነው እሱ እና ለምሳሌ ነቢያችን ሳሰለም በገዝወት በድር ትልቅ ጦርነት 312 ሙእሚኖች ናቸው። ቁረሾች መጡ፣ 950 ናቸው፣ በሙሉ ካፊሮች ናቸው። በሁለቱም ጦርነት ተገኘ። ነቢያችን 70 ሰዎች አሰሩ። እሺ 70 ደግሞ ተገደሉ። እነዚህ 70 ሰዎች የታሰሩ ባሪያዎች ናቸው፣ በሙሉ ባሪያ ናቸው። ትሸጣቸዋለህ፣ ትለውጠዋለህ፣ ታሰረዋለህ። ሴት ከሆነችም አለምንም ኒካህ ጅማዕ ታረጋለህ፣ ትወልዳለህ። ከሷ ባሪያ ነች፣ ያንተ ንብረት ነው ማለት ነው። ባሪያ ማለት ንብረት፣ ያንተ ንብረት ነው። ግን ነቢያችን ሳሰለም እነዛ 70 ሰዎች እንደ ባርነት አልያዙትም። ፊዳ ገንዘብ ከፍለው ወደ አገራቸው ሄዱ። ይህም ምርጫ፣ ያንተ ምርጫ ነው። ስለዚህ አንድ ባሪያ ሸውዶ ሰይዱን ሸውዶ ከሄደ እስከሚመለስ የሰገደውን ሰላት ቢሰግድ አላህ አይቀበለውም። ተግባባን ወንድሞች? አልዓብዱ አልአቢቅ። አቢቅ ማለት ሰይዱን ገፍትሮ የሄደ አለ ሰይዱ ፍቃድ በቃ ሸሽቶ ሸውዶ የሄደ ሙእሚን ሆኖ ይሰግዳል፣ ይጾማል። ግን ሰላቱ አላህ ይቀበልለትም። ተመልሶ ወደ ሰይዱ ቅርታ አድርግልኝ ብሎ እጁ ካልሰጠ ሰላቱ አላህ አይቀበለውም አሉ። ጠይብ፣ ሁለተኛ ወምራአቱን ባተት ወዘውጁሃ አለይሃ ሳኺጥ፣ አንዲት ሚስት ማታ ሆኖ ለግንኙነት ፈለጋት ባልዋ፣ ነይ እስቲ እንተኛ አላትና እምቢ ብላ ብቻዋን ካደረች ሌሊቱን በሙሉ ልክ የፈለገውን ሰላት ብትሰግድ አላህ አይቀበልላትም። ሌላ ጭማሪም አለ። መላእኮቹ ላዕና ሲያወርዱባት ያድራሉ። ተመልሳ ወደ ባልዋ ቅርታ አርግልኝ ብላ እጇ በእጁ ላይ ጨብጣ ያኒ ማክሮፍ ካልተወች አላህ አይቀበልላትም አሉ። የአላህ ትእዛዝ ነው፣ የነቢያችን ሐዲስ ነው። ይህ ነገር ግን ልነግራችሁ ነው ኢንሻ አላህ፣ በዚህ ላይ እንዳንወሰን። እሺ፣ ሶስተኛ ወኢማሙን ኢማሙ ቀውሚን ወሁም ለሁ ካሪሁን። ሱብሓነላህ። የኢማሙ መስጊድ ነው፣ የመንደሩ ሰዎች ደስ አይላቸው፣ እየጠሉት ኢማም ሊሆን አይፈልጉም። በሙሉ ከእሱ ጋር የሚሰግዱ ኢማም ሊሆን አይፈልጉም። በኃይል ነው ወይም የአገሪቱ መሪ ዘመዱ ነው ወይም ያኒ በኃይል ኢማምነት ይዞ ሰውን ካሰገደ ማእሙሞቹ በሙሉ እየጠሉት የእሱ ሰላት አላህ አይቀበለውም። ያእኽዋ ኢዛ ካነ ኢማም መስጅድ ወናስ ካሪሁነ ለሁ ላ ትቅበል ሰላቱ ፈከይፈ ረኢሰ ደውላ። ኢማም መስጅድ ሰዎቹ በሙሉ እየጠሉት ኢማም የሆነ ሰው ሰላቱ ካልተቀበለለት አላህ፣ የአገሪቱ መሪ ህዝቡ እየጠላው ምን ሊሆን ነው? ኮሽን ማርክ አስቀምጡበት ወንድሞች። ትንሹ ኢማም መስጅድ ህዝቡን እየጠላው ኢማም ከሆነ ሰላቱ አይቀበልለትም። ጠይብ፣ የሰላሳ ሚሊዮን ህዝብ መሪ ህዝቡን እየጠላው፣ ህዝቡ በደንብ እየጠላው፣ በኃይል በወታደርነት ኃይል መንግስቱን ከያዘ አላህ ይቀበልለታል? ወንድሞች፣ ስንት እየጨፈጨፈ እየዘለመ ኢማሙ እንኳን አልዘለመም፣ አልጨፈጨፈም፣ አልደበደበም፣ ምንም የሰው ገንዘብ አልበላም። ኢማም ብቻ ነው የሆነው። ግን ህዝቡ ስለማይፈልገው አላህ ሰላቱ አይቀበልለትም ካለ የአገሪቱ መሪ፣ የቀቢላ መሪ፣ የጎሳ መሪ፣ የእንትኑ የክፍለ ሀገር መሪ ምን ሊሆን ነው እንግዲህ ህዝቡ ካልፈለገው? እሺ طيب ከዛ በኋላ واذا كانت امراه سقط عليها زوجها بل نيجمع النارق بلو انبي بلا اكرفا كدرج صلاتها يقبلاتن لا تقبل صلاتها لذلك اليوم بالزاغز يسكمتملس ليليتو طوات تملسا قرتا بلين كانتش كاهم بوحنا متسجدو الله يقبلاتال بالذا ليليت يسجدتشو كن الله يقبلات مارتنا فماذا يكون من يسقط عليها شهر وشهرين عند ور ሁለት ወር ከባሎ አክሩፋ እሱ ብቻውን ይተኛል ሴት ይፈልጋል አኒ ማሻአላ ስሜቱ መጣ ሴትም ቢያለች ሁለት ወር ያኮረፈችስ ምን ልትሆን ነው ሁሉ የሰገደችው አላህ ይቀበላት لكن እዚህ ላይ ወንዶቹ ራሳቸው ከፍ እንዳያርጉትና ብልግና እንዳይጨምሩበት عند نجر لاستاوسا تشوف اللي قال له لا تفكروا ان انت اهتوش سيتوش اسلمنا اسكزي درسنو باريا يدرغن انداتلو كسلمنا انداتوطو اهتوشي اندي اسكزي درس يبال باريا نو يدرغن اندي اسلمنا انداتلو لا لا ثم لا ثم لا ثم لا مثال لاستاتشو زوج طلب من امرأته ان يجامعها في دبورها او في حيضتها يورا بابا يالات جماع فلقال له الى تال ان بيبلا كرفا كهيدج لها الحق زلمان لچا نلم سلاتوا كسجدج يقبل الله تال مكنياتهم حرام سلطلبات وين بمك امجاش جماع لا رقبلو كتأيقات ان بيكالج ان ديوم اجر اللات እንጂ ባልሽን ስላስ ቆጣሽ ሰላት አይቀበልም አንልም አንልም طيب مثلا تأبت عن الجماع لانه لا يصلي كنيغات تتኛ ግንኙነት አናረግም هيد بلا ስለማይሰግድ ወይም ደሞ بدين ያሾፋል بحديث بالقران ያሾፋል بدين ያሾፋል ስለዚህ አይሰግድም እምቢ ብላ ከኔ ጋር ትተኛም ብላ በሩን ዘግታ ማዕሲያ ካደረገች ብልአከስ አላህ አጅር ይጽፍላታል እንጂ نقول اصلا هي ليست زوجته በመሰረቱ አስለን ሚስቱ አይደለችም ከነጨራሱ ሰላት ካቆመና በዲን የሚያሸፍ ከሆነ በሐዲስ በቁርአን በነቢያችን እንደዚህ በቀል የሚያበዛና የሚያሸፍ ከሆነ እንዲያውም በመሰረቱ ሚስቱ አይደለችም ከቤቱ ቤቱን ትታ መውጣት አለበት እንኳን ማክሮፍ ሳይሆን ቤቱን ትታ ወደ ቤተሰቦቿ ትሄዳለች ፊቱም አታዩ لانه مرتد ከእስልምና የወጣ ሰው ነው وهذا باجماع العلماء በተለይ በዲን የሚያሸፍ ከሆነ በቁርአን በሐዲስ የሚያሸፍ ከሆነ جميع العلماء كفروه كافر ነው አሁን ሼክ ኢብራሂም እንድነው የሚሉ ሰዎች አሉ። እንት ይሄማ እንደዚህ የሚያድርክ ሰው የለም ይላሉ። والله አለ والله والله እስላም ሆኖ መሐመድ ሙስጠፋ ኢብራሂም ስሙ በዲን የሚያሸፉ ብዙ አሉ። አሉ በዚህ ፓልቶኩም ሊኖሩ ይችላሉ። ሴቶች ይጠየቁስቲ አሉ። እኔ ልንገራችሁ አንዱ ሱና ሚስቱ ነው ሚስቱ ነው የነገረችኝ በቴሌፎን አንዱ ወንድ አላቸው የስምንት አመት ወን ልጅ ነው አሁን አብረው ከሚማሩ እንትኑ ጓደኞቹ ተህፊዝ አልቁርአን ይሄዳሉ መስጊድ ይሄዳሉ ይሰግዳሉ የስምንት አመት ልጅ ነው አባቱ ልጁ ወየለት ሲመጣ አንተ ከሁን ጀምራ ሙጣውዕ ልትሆን ነው የምን አባተ መስገድ ነው ደሞ ማን ነው ስገድ ያለ ምን ይጠቅማል ስገድ የሰገዱ ምን ጠቅማላቸው ብሎ ድብድብ ያርገውና ሲያለቅ ሲያድራል ልጅ ሚስቱ ሲብስባት ሲብስባት ወደ እኔ ደወለችና እንደዚህ አይነት ባላለኝ እሱ አይሰግድም ልጁ ሲሰግድ ደሞ በጣም ያሾፋል ይሰድበዋል ይሄን አቅፋ ታድራለች እህታችን እንግዲህ ይሄን ሰው አቅፋ ባሌ ነው ብላ ታድራለች ወሆ ሙርተድ ከእስልምና ያወጣ ሰው ነው። ሌላ ደግሞ ምሳሌ ስጣችሁ ወንድሞች። አመረሃ አምረን ላ ቱጢቁሁ ተውት እስቲ የዲን ምናምን ተውትና አንድ ትእዛዝ ይሄን አድርጊ ብሎ ጠየቃት። ግን ነገሩ ያዘዛት ነገር አትችለው ስለማትችለው አላደርግም አለች። አኮረፈ ወይም ደግሞ ተቆጣባት። ይቆጣ እንሻላ ድንጋይ ይቆርጥም። የማትችለው ነገር ወይም ደግሞ በዲን በኩል ዲን ዲኑ በዲኑ ካፌዜ ካሾፌ የማይሰግድ ከሆነ ስሕር ምናምን ቢድዓ ምናምን የሚያደርግ ከሆነ እምቢ ስትለው የሚቆጣ ሰው እኔ ብያቸዋለሁ፣ ግድግዳውን አድርጎ ይላስ፣ የፈለገውን ይቆጣ። አስለን ህዋ ኤሽ ደግሞ አሁን ያልኳችሁ የማትችለው ነገር የማትችለው ያኺ፣ እንዲያውም አረብ ምን ይላሉ፣ አንዳንድ ዑለማዎች ምን ይላሉ፣ ኢዛ አረድተ አን ቱጣዕ ፈእሙር ቢማ ዩስተጣዕ። ጥሩ አባባል ነው ይህ ነገር። አንተ ያዘዝከው ሰው እንድታዘዝህ ከፈለክ ያ ትእዛዙ የሚቻል የሆነ ትእዛዝ አሳልፍ። መቶ ሰዎች የሚያነሱት ድንጋይ አንተ ብቻህን አንሳው ብትለኝ አላነሳው። ጠይብ ታኮርፋለህ፣ አኩርፍ። ሚስቱ ደግሞ የማትችለው ስራ ስሪ ሲላት የማትችለው ከሆነች ከህይወት ዋጋ የተያያዘ ሞት የሚያደርስባት የማትችለው ነገር ከሆነ አልሰራም ነው የምትለውና ያኩርፍላችኋለሁ። መተለን ሌላ ምሳሌ ስጣችሁ። ላ ዩንፊቅ አለይሃ እንዲህ ባል ተብሎ አይቀልባትም። አላህ አላህ አላህ! ይህ ከኔ ጋር ወላሂ አንድ ቀን እንኳን ከኔ ጋር ብትቀመጡ የሚመጣው የቴሌፎን የሞባይል የዋትሳፕ ጥያቄዎች ብትሰሙ ጸጉራችሁን ወደ ነጭ ይሄዳል። ወንድሞች እንደዚህ ብዙ አሉ። ምን ነው አምስት አመት ቀልቦኝ አያውቅም። ሁለት ልጆች አሉኝ፣ ከዛም ከዛም ብዬ ነው የማሳድጋቸው። ምን ነው እህቴ፣ ምን ነው እረ፣ እኔን እዚህ ትቶ ሄዶ ጓደኛ ይዞ ዚና ያደረገ ነው። አዑዙ ቢላህ። ምን ነው እህቴ፣ ምን ሆነሻል? ወላሂ አይቀልበኝም። እንዲያውም አብረን የገዛ ነው ቤት ሄዶ አገባና እዛ ከሚስቱ ጋር ቁጭ ብሎ ለእኔ አንዲት ሳንቲም አይሰጠኝም። አምስት ልጆች አሉኝ ከኔ ጋር የሚሉ በሺ የሚቆጠሩ ሴቶች ናቸው። እንግዲህ አልቀልብም ካለ እንኳን ለጅማዕ እና ለግንኙነት ፊቱም ለማየትም መብት የለውም። እሱ ላዩንፊቅ አለይሃ ለእሷም ለልጆቿም ነፈቃ አይሰጥም። ጥማን ይቀልባቸው የወለዳቸው ሊአነ ፊ ኩል ዛሊከ እኳ አሁን ያልኩት ነገር በሙሉ ያኒ ባልዋን ካልታዘዘች ሰላትዋ አላህ ይቀበልም ማለት ዝም ብሎ እንደተከፈተ አይደለም፣ ሙጥለቅ አይደለም፣ ቀይድ አለው። ባል ማለት እኮ አላህ አይደለም። ባል ማለት እኮ ሸሪክ ሀያት ነው። ሁለታችሁም ኮንትራት የጻፋችሁ አለ። ኢምሳኩም ቢማዕሩፍ አው ተስሪሑም ቢኢሕሳን የሚለው ይህን ከጣሰ አንቺም ትእዛዙ ይጣሳል እንጂ ምን ታደርጊያለሽ? ሊአነ ፊ ኩል ዛሊከ እኽዋ ይሁሉ ያልኩት በአንድ ቁርአን ይጠቃለላል። አላህ ያለው 228ኛው አያ በሱረት ኒሳ ምን ይላል? ወለሁነ ምስሉ ለዚ ዓለይህነ ቢልማዕሩፍ ወልርጃል ዓለይህነ ደረጃ ወላሁ ዐዚዙን ሐኪም። ለሁና መብታቸው የተጠበቀ ነው። ምስለ ለዚ ዓለይህነ ዋጅባቸው እንደ ተጠበቀ ይህን አስወጀወብ አላህ ይህን ነገር ዋጅብ ብለዋል ስላንቺ ይብትባላለች። ጠይብ ይህን ደግሞ መብትሽ ነው አይባልም እንዴ? ይባላል እንጂ ይህን ያንቺ መብት ነው፣ ይህን ደግሞ ያንቺ ዋጅብ ነው የሚባለው እንጂ አንቺ መስማት አለብሽ ባልሽን መታዘዝ አለብሽ ምናምን የሚል ነገር የለም ወንድሞች። ኦኬ። ወለሁነ ሚስሉ ለዚ ዓለይህነ ቢልማዕሩፍ ልክ ነው። የቤቱ አሚር ወንድየው ነው። ወልርጃል ዓለይህነ ደረጃ ስለሚል እሱ የቤቱ አሚር ነው። ግን ይህ ማለት ያኒ እስከ ዒባዳ ድረስ አይደርስም። እሺ፣ አስራ ሁለተኛው ጨረስና ወደ አስራ ሶስተኛው ልውሰዳችሁ። ثلاثة ይላሉ ነቢያችን لا يكلمهم الله يوم القيامة ዘወር ብሎ የማያናግራቸው ሶስት ሰዎች አሉ። ولا يزكيهم ولا ينظر إليهم ولهم عذاب أليم زور بلو آيات شوم أي سمات شوم دمو بتلك عذاب أسقبتونو إميك أتعات شوم اللهم استر اللهم استر المانا شون نزيه شيخ زاني يا عندن ياونو شيخ يعني شيخ مالت عالم مالت هذا اللي موندموج شيخ مالت ادميو اسكزت انا سبع امت سمنت اسماني امت منامن يدرسي اروغي شما قللي سو زينا سيادر مجمرة ايام ربتم ودت تنيا دمو انديت زينا يادر قال مراك ويج الرسي جربا وبادونو سبرم يلو بلتو ايك اومن بيك اومن بس انت شجرنو سيتوش ما يودوتهم مكنياتهم يعني من لبلاتشو أرجتوال قداون تطولقلق بلوال راسو كان دي سيسي تنيا انشاتي عزتنا ومي مسلاسي يسويو انديت زنا درقال كسمانة عمت كسبع عمت كسبع عمس كسمانة كزتنا عمت بوهالاكو سو قماش سو النتو بلحد بك أبر قبتوال ودك إبلا في تارجو استغفارنا تسبيح الله من جنيا له تساو سلاتشو إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا من علي فسبح بحمد ربك واستغفره إنه كان توابا يعني يلا نبياتشن أنت نبياتشن يلاكوهن ملأك بس بحاسوس أمت سلت الرسي يانتن رسالة سلت الرسك أهون ودنيا لتمت أنا بموت كزي ألم لتلينا ونا تسبيحنا استغفار أبزارود أنت دمو يسماني أمد سو تسبيحنا استغفار أبزانجي انديت شيخ زينا يادر قال الله بتاع غم يكوى الطبتال يه عندنو هلا تنياوس وملك كذاب ملك كذاب نقوس انديت يواشال وندموش نقوس ملك ريالو بريزيدنت ادلم يالو بريزيدنت اهون زومبلو واغا يلاچون بريزيدنتوچ منم واغا يلاچو زوم انديوم سبحان الله كنتنو من اللي يارغو يشلالو اهون اوباما من اللي مارغ يشلال كونغرسن كال كلاست كلا ماكاري نغوس درو نغوس سيبال فلاچ قراچ انا نغغرو يمايملس غدل كالي يغدلال ማራው ካለ ይመራል እንደዚህ ነበር ንጉሱ እንግዲህ ንጉስ ተብሎ ፈለገው ነገር እንዴት ይዋሻል ይላል አላህ Subhanahu Ta'ala ኮን እንዴት ይዋሻል ንጉስ አሁን አላህ ይዋሻል ለምን ይዋሻል አላህ ከማን ፈርቶ ነው የሚዋሸው ንጉስ ደሞ የአላህን ደረጃ ኮን ባይደርስ ይፈልገው ነው የሚያርገው ፍጥረት ነውና ለምን ይዋሻል ይላል ሶስተኛው ወዓኢሉን ሙስተክቢር دها دها دكتك على دها تأبي تنيا انتي دها تأبي تنيا هنا الله كو له الكبرياء المطلق الله سبحانه وتعالى يسولج حبتا من كوان كبرياء بيادر وانجل نوغن حبتو كونو يانك أبررو حبتو كونو يسو حبتو كونو يتاللو يبارد دها عندي سانتيني يللو سو انديت كبرياء كالله كبرياء كسو كبرياء يزال الذي سوستو الله يقطع باتشوال شيخ زاني ملك كذاب وعائل عائل مات فقير فقير مستكبر وفي رواية أخرى للا دمو حديث إيهن يمثل حديث من لال ثلاثة لا ينظر الله إليهم يوم القيامة ولا يزكيهم ولهم عذاب أليم سبحان الله السورة سو حديثه السنو قنبلي لك المتا ሶስት ሰዎች አሉ አላህ ዘወር ብሎ የማያቸውና በእሳት የሚቀጣቸው ሰዎች ማናቸው قال النبي صلى الله عليه وسلم أشيمط زاني أشيمط أو أشيمط لو عنده أشيمط يبرال أشيمط مات نو عجوز يشمغله بتريزو جربان غبطو እንደዚህ ጠማማ ጎባጣ እንደገና يعني አይኑ አይ በቃ ቆዳውን ጠውሉ ጓል አረጀ በቃ ኡሸይሚጥ ወይም ደሞ ሴት ኮነች ኡሸይሚጣ ይባላል ኡሸይሚጥ ያኔ ያረጀች ሴት ዚና ስታደርግ ያረጀ ሰው ዚና ሲያደርግ ኡሸይሚጡን ዛኒ ወዓኢሉን ሙስተክበር ያኒ ፈቂር ሙስተክበር ወረጁሉን ጀዓለ ላሃ ብضዓተሁ አንዱ ደሞ ነጋዴ ነው ላ የሽተሪ ኢላ ብየሚን ላህ ወላ የቢዕ ኢላ ብየሚኒህ ሲሸጥ ሲገዛ እየማለ በውሸት እኮ ነው ወላሂ ይህ 35 ነው የገዛሁት እሱ 10 ብር ነው የገዛሁት ወላሂ 35 ነው የገዛሁት እና አንተ 40 ውሰደው ይልሃል ወላሂ ይህ የጃፓን ነው የኮሪያ እኮ ነው ነገሩ ግን የጃፓን ነው ይላል ሲሸጥ ይምላል ሲገዛ ይምላል ንግዱ በማላ ብቻ ያጠራቀመው ይህ ደግሞ አላህ በጣም ይቆጣበታል ነው እሺ ወደ 14ኛው እንሂድ ثلاثةٌ إلى لنبياتٍ يؤتون أجورهم مرتين سوس سوچالو هلت هلت جزي أجر اتف أجر مياغنيو يعني أسر أتف أسر أجر ساغن السو حيا أجر ياغنيال متو أجر ساغن إني السو هلت متو أجر ياغنيال اتف اتف أجر مياغنيو سوس سوچالو والو نبياتٍ عندو رجل من أهل الكتاب عنده كريستيان ويم يهودي هنا ويم كريستيان هنا سو كسلم سبحان الله آمن بنبيه مجمرا كريستيان كون بعيسى أمنه عيسى توراة عيسى إنجليزو الله نجزا نبر يسو أجر له وأدرك النبي صلى الله عليه وسلم نبياتنا دم درسنا بنبياتنا أمن دم مسلمنا تكتل به واتبعه وصدقه فله أجران يكرسنا أجران له يسلمنا أجر ما له قن يهمالت واندموش هنا دلم آهن يكرسنا من بالنقر يلم باطل له قن درو بنبيات شنقزي يكرسنا هاي مالت يزوين مهدو ينبرو يسو أجران الله تشو مكنياتون بزاقزي ينبرو هاي مالت السنو ነቢያችን ሲመጡ ደግሞ ነቢያችንን ተቀብለው አምኖ የተከተሉ ደግሞ ሁለት አጅር ያገኛሉ ይህ አንድ ነው ሁለተኛ وعبد مملوك አሁን ያልኳችሁ አንዱ ባሪያ አደ حق الله وحق سيده فله اجران አንድ ባሪያ ደግሞ የአላህን ትእዛዝ ይሰግዳል ጾማል ምን ሁሉ የአላህን ትእዛዝ ያደርጋል በሱ መጠን ደግሞ የሰይዱ የባለቤቱ ትእዛዝ ደግሞ ያከብራል ሁለት አጅር አለው ይህ ሰውየው ምክንያቱም የሁለት ባሪያ ነው ይህ ሰውየው የአላህ ባሪያ በትልቁ ነው የሰይዱ ባሪያ ደግሞ ባሪያ ነው ስለዚህ መታዘዝ አለበት የሁለቱም ትእዛዝ አክብሮ የሄደ ሁለት አጅር አለው ይላሉ ሶስተኛው ወረጁሉን ካነት ለሁ አማ አንድ ሰው አንዲት ባሪያ ነበረችው ستنش فغذاها فأحسن غذاءها أبلاتش أتتاتش بتقام بتقام أتقبات طرو مقبسات أتال ثم أدبها دمو بتمهرتنا بديسيبليننا بدين بدين بارغون ياسار دقات فأحسن تأديبها طيب ليلاس وعلمها فأحسن تعليمها يدين نقر بدم باستمارات ندقنا بأدب بدم بأدبات እንደገና በመግብ እና በመጠጥ በደንብ አጠጣትና አበላት ثم اعتقها ሶስተኛ ከዛ በኋላ ነጻ አላት ከባርነት ثم تزوجها እንደገና አገባት فله اجران ሁለት اجر አለው አንዱ اجر ነጻ ያላት ያስተምሮ በአደብ አሳድጎ በጥሩ አሳድጎ ይህ ደግሞ እንደገና ነጻ አላት ለዚህ አንድ اجر አለው كتزوجات دمو ليلة أجر الله سلزيه هلا تأجر الله والو نبياتش نزي سوس سوش إشي يمجر الشاو حديث يا أسرى مستنيا مالتنو يمجر الشاو شنو إن شاء الله يقول ثلاثة يدعون الله عز وجل فلا يستجاب لهم يدمو راسو يعلموا شنو قري مثلين نبر لكن حديث صحيح مهون أغنيهو تحد الحديث صححه الألباني ما شاء الله إذن صوص صوصنا تشو الله سبحانه وتعالى دعاء بيادرقو أي قبل الله تشو ماننا تشو رجل كانت تحته امرأة سيئة سيئة الخلق عندو كسو مستار لتشو بتقام متفوت أبايا اللات بتقام عقيدة إيمانو منامونو تأبايوا منامو إشو هي هنا تأبايا اللات فلم يطلقها زنبلو يزاتل هاي طلقاته طيب نجي تلك وانجل كان دوان دتني تاكا غنيات يا ربي يني مستكو نزي هذا الرغج بير الله سبحانه وتعالى زور بلا يا أيوة. لمن يهيش متألق يالبات سيتنج لمن سالي تسقدم كون دوشغا تاورا لج حجابة تاكم بدين تاشوفا لج أباتنا الناس يموتوا بتام تسدبات شوالج تمتات شوالج يعني تدين صلاة تسجد من ستار تشوف هالج عندنا يفرلقون وند الزاي قبعة كسوة كنا السوق تتشاو تالج زين برا ثيا تالله أنت يجي متألق يا لبات سيت نج كذاب وهالا متفونا قربان تلاي ست بتادرك يا ربي انتقم منها يا ربي أنت بستي وسادات منامن كالك أنت الله يقبل له منا هلتني ورجل كان له على رجل مال فلا يشهد عليه ولا يكتب أنت أبدرك لسوى أبدرك ننزل ألتصافكم مسكرم على دركم فرمامي اللهم بقى وندم يكونوا قادين يايو بلو بأمنت ثلاثة شيء أبدرك ونزم عليك نقبت أنا ألواله ويم سلاسة شهادة لم سستشينو إلهان من ترقال له يا ربي زلمين زلمين من يزلمها الله تعافنا مسكرا درقه أسفرم عليه أنت دومتش اللالك قديه أنت هون يانتن سكاي راسة الشكموها له إلهان طيب سستنيا ورجل أتى سفيها ما له عند سودمو ገንዘቡ የልጁ ገንዘብ ሊሆን ይችላል ያንተ ገንዘብ ሊሆን ይችላል አንድ ሰፊ ጭንቅላቱ የማይቆጣጠር ሰፊ ማድር በአማርኛ ምን ልበለው ሰፊ ያኒ ሐቁ በቦታው የማያስቀምጥ ሰው ሞኝ ሰው ዝም ብሎ በቃ ቀኝና ግራ እሽ ግላግሊ ግላግል جلاجل او جلاجل جل سو زنبلو سفيه يعني كأني بتلو ودا قرامي هدو نا اندزي عين السو قنزب بتسات او كراميل لنا ايس كريم كومار منام تجعوتو كسوست كان بوهالا هيا شوات افهوت يبني له سو جلي هون او سو وفيفي نو وفيفي وفيفي እንደዚህ ያለ ሰው ገንዘብ ከሰጠው ከዛ ገንዘቡ ካጠፋብህ ገንዘብ እኮ ጠፋ ምናም ብትል አንተ ማን ስጠዋለህ ለዚ አላህ እኮ በቁርአን ምን አለ ወላ ተኡቱስፈሃ አምዋለኩም ገንዘቡ ለአንድ ሰፊያ ተስጠው ጭንቅላቱ አስተካክሎ ካልሆነ በስተቀር የናንተ ገንዘብ የራሱ ገንዘብ ቢሆንም ለምሳሌ አንድ ልጅ አባቱ ይሞትና 100 ሺህ ተውለታል ይሄ ማለት የቲም ነው አንተ አጎቱነ ገንዘቡን ይዘ የሚፈልገው ቀለብ ከዛ ተሰጠዋለ ላ ገንዘቡ እኮ ነው አንተ ለምን ትይዘዋለህ ብለ 100 ብር 100 ሺህ ብር ከሰጠው ነገ ሄዶ ከጓደኞቹ እንክታርጎ ቢያጠፋው ገንዘቡ እኮ ጠፋ ብትል ለምን ተሰጠዋለህ ወላ ተኡቱ ሱፋሃ አምዋለኩም አለ አላህ ሱብሃነሁ ወተዓላ እንደዚህ ይላል እና በዚህ እንግዲህ 15 ሐዲሶች ናቸው በሁለት ሳምንት የጨረስናቸው ثنائيات ثلاثيات رباعيات خماسيات سداسيات سباعيات يمين بالو ثنائياتنا ثلاثيات الرسنال لم يمتعو سامنت رباعيات أنلم مكناتهم بليلا قزين الوالن لم يمتعو سامنت دمو ليلا أرستيجي ترو أرستي قنجو أرستيجي كربالو نقريه اسكزاد رس تنائست أجو تنائستن إدمي أسر الزملن الله يوفقن الله يوفقاتكم بسمانون دين سرا يدرغن አንድ ልብና አንድ አካል ያድርገን አላህ ስብሐ ወተዓላ። ስለዚህ ማይኩ ለእናንተ ወላሁ አለም። ጀዛኩም አላሁ ኸይር ኡስታዝ ኸይር አልጀዛ። ኢንሻአላህ ሁልጊዜ የምታስተምሩን ሁሉም ጠቃሚ ነው ምንጊዜም። ዛሬ ደግሞ ኢንሻአላህ እስቲ አንድኛውን ለመጥቀስ ያክል እኔ በዚህ ባለሁበት ሀገር ብዙ ወንድሞች እህቶች የሚሳሳቱበት ጉዳይ አለ። ያም ምንድን ነው? አሁን ዘዋጅን በተመለከተ ሰላቱን ጅዱን አሁን ብለው የጠቀስኳቸው እነዚህ ቀልዳቸውም ቀልድ ነው፣ ምር ነው፣ ምሩም ምር ነው ባላችሁት። እዚህ ሀገር ምናልባት እዚህ ውስጥ ያሉ እህቶች ወንድሞች ካሉ በአንቱ እንዲሰሙት ብዬ ነው። ምንድን ነው የሚያደርጉት? እዚህ ሀገር ለመኖር ሲሉ ከገቨርመንት ሄዱና ተፋትተናል ይላሉ። የተለያየ ገቢ ለማግኘት ማለት ነው። ሄዶ ፍርም አድርጎ ከመንግስት ደረጃ ባል የለም ብላ መንግስት ቤት ይሰጣታል። እሱ ተደብቆ ይኖራል። በዚህ አይነት ሁኔታ ይኖራሉ። እየሄደ ጅማዕ ያደርጋል ማለት ነው። ኦልሬዲ እሱ ባል የለኝም ብላለች። አንድ ይሄ ነው። ሁለተኛ ደግሞ ትምህርት ቤት አለ እዚህ ሀገር። ከዚያ ትምህርት ቤት ምንድን ነው የሚያደርጉት? ሶስት ልጅ ካለው ለሶስቱም ወይም ለአራቱ መክፈል ያቅተዋል። ሲያቅታቸው ምን ያደርጋሉ? ሙስሊሞች ናቸው እኮ አንድ እኔ በተለይ እዚህ ያለሁባት ከተማ አንድ ሙስሊሞች ግብፃዊ ነው ሰውየው። የሙስሊም መድረሳ ነው አለ፣ አንድ መድረሳ ብቻ ነው። ከዚያ መድረሳ ሙስሊሞች ራሳቸው ሙስሊሞች ምንድን ነው የሚያደርጉት? ክፍያ አለው በአንድ ልጅ $300 ምናምን እንደ ገቢው አይቶ ነው የሚያስከፍለው። ለሶስት ልጆች ለምሳሌ በወር $900 ላለመክፈል ተፋታን ይሉና የፍች ወረቀት አምጥተው ይሰጡታል ለሰውየው። እሱ ያንን አይቶ ገቢ ይሄ ብቻ ነው፣ እኔ ብቻዬን ነው የምኖረው ምናምን ብላ። አንደኛ ሙስሊም ነው ሰውየው፣ የትምህርት ቤቱ ኃላፊ ግብፃዊ ነው፣ ሙስሊም ነው። የካፊር ገንዘብ ይበቃል ማለት አይደለም፣ ግን በዚህ አይነት ሁኔታ ልጆቻቸውን ለማስተማር ብለው እንዲህ እዚህ አይነት አንደኛ ተፋታን ማለታቸው፣ ሁለተኛ የሙስሊም ወንድማቸውን በማጭበርበር ልጆቻቸውን ለማስተማር መሞከራቸው። ይሄን አንቱ ክሊር አድርገው እንድትነግሯቸው ፈልጌ ነው ኢንሻአላህ። ሌላው ደግሞ አገር ቤት ሄደው ባልና ሚስቱ ሙስሊሞቹ ተፋታን ብለው የዲቮርስ ወረቀት አውጥተው አገር ቤት ሄደው የባሏን ዘመድ ወይም እሱ የእሷን ዘመድ ለማምጣት ተፋታን ብለው የዚህ አይነት ሲስተም ይኖራሉ። መጥተው ዝም ብሎ ነው የሚኖሩት። ከዚያ በኋላ ብዙ ልጆች ይወልዳሉ። በዚህ አይነት ሁኔታ የሚኖሩ ስፍር ቁጥር የላቸውም ኡስታዝ። እና ኢንሻአላህ ቦታ ደግሞ እኔ በቀደሙ ደግሞ እንዳትወረውሩብኝ ብዙ ሰዓት ወስጄ የበቀደኑ ማዓውፍ በሉኝ በሞባይል ስለምገባ ስላላየሁ ነው። ኢንሻአላህ ደግሞ ሌሎችም ይጨምሩበት ሌሎችን እንደው ይቺ በጣም ስለምትከነክነኝ ኢንሻአላህ እስቲ በአንቱ አንዴ በት ንገሯቸው ለማለት ነው። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ኡስታዝ ኑር ሁሴን፣ ይህ ነገር እኔ ብዙ ጊዜ ተጠይቀለሁ እና መልስ ሰጥቼበታለሁ ብዙ ጊዜ ነው። እና በእኔ በኩል እውነቴ ነው፣ ይህ እኔ ፍች ነው ምለው በዚህ ሐዲስ አሁን ያነበብነው ሰላሰቱን ጅድሁነ ጅድ ወሀዝልሁነ ጅድ የሚለው ነገር ሄዶ ተፋተናል ብሎ እንዲያውም ፈርሞ እንደ ተፋቱ ፈርሞ እሷን ፈርማ እኔ ይህ ጠላቅ ነው ምለው። እንዲያውም ዑለማዎቹ ሶስት እንከን ነው ያገኙለት። በመጀመሪያ ጠላቅ ነው፣ ሁለተኛ ከዛ በኋላ ያደረጉት ጅማዕ ዚና ሊሆን ነው፣ ሶስተኛ ግሽ ነው። ግሽ መንግስቱን እያታለሉ ነው። እኛ ደግሞ የክርስቲያን መንግስት፣ የይሁድ መንግስት፣ የካፍር መንግስት እንድንከዳ አልታዘዝንም፣ ክልክል ነው። الظلم ظلمات والظلم حرام على الكافر على المؤمن ما نمسو مظلم ترو عدلم يتكلكلنا عندنا شو من لالو نقراش نبر بسويدنا اگر سويون اسايون يه سويون عالو من دنو بسوبر ماركت قبتو قاوچو غزتو شولكو منامن دزي ديوت اي فلقالنا لمن سيلوت اندي انزي كافروش عدلو دمهم حلال مالهم حلال يلال ما نون دزي هلا ك ካፊሩ ደሙ ሓላል ነው? ማን ነው ደም ሓላል ያለው? ስለዚ የዚህ አይነት ፍልስፍና አለ። ስለዚ አንተ ለዱንያ ስትል ጠላቅ ጠልቀ ፈርመ ጠላቁ ጠላቅ ነው የሚሆነው። ሁለተኛ ነገር እንዴት መንግስቱን ታታልላለህ? ያ መንግስት በሰላም ያኖረህ ያበላህ ያጠጣህ ገንዘብ የሰጠህ አሁን እናንተ ሌላ ሰው አሁን ተነስቶ እሱ እኮ ዲናችን ለመግደል ነው ምናምን ይላሉ። ዲናችን እነሱ አይደለም የሚገድሉት፣ አንተ ነው ዲንህ የምትገድለው። እና ዲናችን ፈልጎ እኮ ነው ልጆቻችን የሚቀበሉት እኛን የሚቀበሉን። ይህ ውሸት ነው፣ ወላሂ ውሸት ነው። ዲንህ የሚነካ ሰው የለም። አሁን ለንደን አገር ሆነ መንግስቱ መክፈር አለብህ ይልሃል አይልም? አትስገድ ይልሃል አይልም? አንተ ነህ ሄድካቸው እንጂ እነሱ አልመጡም። አንተ ሄድክ፣ ጥሩ አድርጎ ተቀበሉ፣ ቤት ሰጡ፣ አበሉ፣ አጠጡ፣ ስራ ካለም ሰጡ፣ ስራ ከሌለህ ደግሞ ይቀልቡሃል። ህክምና ምንም ምንም ምንም በደንብ አድርጎ ይዙሃል። አይደለም ለነዚህ ትከዳለህ? እንኳን ለነዚህ የፈለገውን በደል ቢያደርጉህም አትዘልማቸውም። ስለዚህ መጀመሪያ ክዳት ነው፣ ግሽ ነው። አሁን ስናነበው ምን ብለናል? መን ገሸና ፈለይሰ ሚና ያለው ሐዲስ። ሁለተኛ ጠላቁ ይወድቃል፣ በእኔ በኩል ይወድቃል፣ ምክንያቱም ሐዲሱን እየተከታተልን ነው። ሶስተኛ ደግሞ ይህን እያወቀ ከእሷ ጋር ተኝቶ ማደር ዚና ነው። እባካችሁ ወንድሞች አሁን ስናነበው አንድ ርዝቁ ከዘገየህ ላተጥሉብሁ ቢልሐራም፣ ርዝቁ በሐላም አትጥለበው ወንድሞች። የአላህን ጸጋ የአላህን ኸይር በሐራም አይጠለብም፣ በሐራም አይጠየቅም። አላህ ጠይብ ፈስአልሁ ቢጠይባት። እና አሁን ኡስታዝ ሑሴን ያለው ብዙ በአውሮፓ በአሜሪካ የተከሰተ ነው። እሺ ያላወቀ አፉ ይበለውና ያወቃችሁ ግን ካሁን በኋላ እንደዚህ ማረጋችሁ ወላሂ እኔ በዲኑ ማፌዝ ነው ምለው። ምንድን ነው አንተ ሁለት ቤት ለመከራየት ነው ጠልቅ ያለሁ የምትለው? ሁለት ደሞዝ ለመውሰድ ነው? ያኺ የሚሰጡህ በቂ ካልሆነ ስራ የሚሰጡ ገንዘብ ደግሞ ልታብቃቃው ትችላለህ አንተ ኢማን ካለ፣ ወይም ደግሞ ስራ፣ እሷም ስራ፣ አንተም ስራ ጨምርበት እንትኑ። ላኪን በሐራም ተጣላልቃችሁ እንደገና በሐራም ምናምን ማድረጉ ወላሂ እኔ እጄ በኡስታዝ ሑሴን እጅ አስቀምጠውና እውነቱ ነው ምለው። ልብ በሉ ነው ምለው። ናም ማይክ ፍሪ። አላህ አይቀበልላትም ማለት ሰላቱ ይፈርሳል ማለት አይደለም ወንድሞች። ላ አላህ ስብሃነ ወተዓላ አጅሩ አይሰጣትም ማለት ሊሆን ይችላል። ያው እንደዚህ ነው ዋናው ትርጉሙ፣ አጅሩ አይሰጣትም ነው እንጂ በዚህ ያጠፋችሁ ሰላት ቀዳት አውጣ የሚለው ይህማ አይስተካከልም፣ ጥሩ አይደለም ነገሩ። ስለዚህ ይህ ማለት አይደለም ግን አጅሩ አላህ ይከለክላታል እስከምትመለስ ማለት ነው። ማይክ ፍሪ። ሰላም አለይኩም። ጀዛኩም አላህ ኸይር። ይሰማል መሰለኝ እንግዲህ ሰሞኑን ትንሽ እያስቸገረኝ ነው። ጀዛኩም አላህ ኸይር ኡስታዝ። አላህ እንግዲህ የምንሰራበት ያድርገን በሁሉም። የመጀመሪያው የኔ ኮሜንት ምንድን ነው? ያው በመጀመሪያው ላይ ሶስት ነገሮች ይከተሉናል። ሁለቱ ተመላሽ ሲሆን አንደኛው ብቻ ከኛ ጋር ይቀራል የሚለው ያው አመል ነው። ከዛ ውስጥ እንግዲህ ሁለቱም የሚመለሱት አህልና ማል ከሆነ እንዲያውም ማል በሱ ላይ ነው ትንሽ እንትን ለማለት የፈለግኩት በገንዘብ ላይ። መጀመሪያ ጓደኛም ቢሆን ቤተሰብም ቢሆን አላህ ስብሓነ ወተዓላ ይጠብቀንና ከዚህ ከዛሬው ትምህርት ያው እንዳልኳቸው ብዙ ጊዜ እናገራለሁ። እኔም ለራሴ መፈልገው ያንን ነው። ከተማርኩኝ አንድ ነጥብ ይዤ በዛ ላይ ህይወቴ ላይ አፕላይ ማድረግ ነው። አይሰማም? ሌሎች ስላሰጡኝ አይ ቲንክ ለሌሎች ይሰማል። ጠይብ፣ ጀዛኩሙላህ ኸይር። እና በራሳችን ላይ መስራት አለብን ማለት ነው። በየቀኑ በምናደርገዋቸው ነገሮች ላይ ለልጆቼም ብዬ ሰላትን ማሳለፍ ከሆነ አህል ማለት ለቤተሰብ ይጀምራል። ለባሌ ብዬ ደግሞ ሰላት ማሳለፍ ከሆነ ለማንኛውም ነገር ስሰራ ለልጆቼ ብዬ ለምን በኢባዳ ላይ ማለቴ ነው። እና ደግሞ ለልጆቼ ብዬ ውሸት ከተናገርኩ ለልጆቼ ብዬ መጥፎ ነገር ለምሳሌ ረሱል አለይሂ ሰላቱ ወሰላም ፋጡማ እንኳን ብትሆን ረዲየላሁ አንሃ እሷ እንኳን ብትሆን ሀቅ ካለ ሀቁን ለባለ ሀቁ እንደሚሰጡ ነው የሚናገሩት። እና እኛ ለልጆቻችን ስል ብለን እንዋሻለን። ለልጆቻችን ውሸት ማለት በጣም ትልቅ ነገር ነው። ያው በሌላው ሀዲስ እንደተነገረው ኢብራሂም አለይሂ ሰላም ብዙ ጊዜ እኔ በጣም በጣም በህይወቴ ላይ እንደው አንድ ነገር እንደው ሰው እንኳን ብሎኝ ያንን ነገር እንትን ለማለት ስፈልግ በጣም የሚሰማኝ የኢብራሂም አለይሂ ሰላም ቂሳ ነው። በአላህ መንገድ እንኳን እንትን ብለው ጣዖቶችን ሲሰባብሩ እንደገና ደግሞ አሞኛል እኒ ሰቂም ብለው ሲቀሩ እንዲሁም ደግሞ ባለቤታቸው ደግሞ ግብጽ ላይ ሰውየው እህቴ ነሽ የአኺራ እህቴ ነሽ ብለው በንያቸው ያንን እንደ እንትን አድርገው ይሄን ብያለው ብለው ነው የመልቅያማ ቀን ለሸፋአ ሲጠየቁ የሚመልሱት እኔ ራሴ ይሄ አለብኝ ብለው። እና በዛ አይነት ሁኔታ እንግዲህ የራሳችንን ውሸት ኤቭሪ ዴይ ኤቭሪ ሰከንድ የምንዋሸውን አላሁ ያዓለም። እና ለልጆቼ ብዬ ለጓደኛዬ ብዬ መዋሸት አብሮኝ ደግሞ የሚጨፍሩ የነበሩት ጓደኞቼ ነገ እንደማይሆንን ካወቅኩኝ ካሁኑ የኸይር ጓደኛ እንምረጥ እንሻላ ከራሴ ጀምሮ ነው። ካሁኑ ደግሞ ኸይር እንስራ ማለት ነው። ሰዓት ከደረሰ ምልክት ስጡኝ። እና በገንዘብ ላይ ደግሞ ስብሓንላህ ገንዘብ ዛሬ በጥሩ ካላመጣ ነው በጥሩ ካላዋል ነው በሐራም ነገር ላይ ካዋል ነው በኸይር ከማዋል ከተቆጠብን የመጣውም እንጠየቅበታለን ባሉት ስብሓንላህ በቀብር ውስጥ እንደ አዞ ሆኖ ወይንም ደግሞ እንደ እባብ ሆኖ እንደሚመጣ እንዲሁም ደግሞ አላሁ ያዕለም በቀብሩ ኦር በቅያማ ቀን የውመ ዩሕማ አለይሃ ፊ ናር ጀሀነመ ፈትኳ ቢሃ ጂባሁም ስብሓንላህ። ይችን አያ ኡስታዝ የፈሰሩበትን ቀን ራሱን ማረሳው ስብሓንላህ። የሰው ልጅ የእኛን ስራ ነው የሚያመለክተው ማለት ነው። አንድ ድሀ ሲመጣ መጀመሪያ ፊታችንን ኮስተር እናረጋለን፣ ከዛ በኋላ ደግሞ ጎናችንን እንሰጠዋለን። በሶስተኛው ጊዜ ከመጣ ግን ከነጭራሹ ፊታችንን እናዞርበታለን። ዑለማዎች ለዚህ ነው ብለው የፈሰሩት ኡስታዝ አረሳውም። እና ሱብሃንአላህ ይህንን ቀን እንግዲህ ለመጠንቀቅ ብለን ገንዘባችንን በጣም መጠንቀቅ አለብን፣ ልጆቻችንንም በጣም መጠንቀቅ አለብን። ሁሉ ነገር የምናገኘውን ነገር በሙሉ አላህ የሰጠንን ነገር በሙሉ ምናውልበትን እንድንጠነቀቅበት ነው የዛሬው ትምህርት ማለት ነው። ከራሴ ጀምሮ የምማረው ሌላው ገንዘብና ልጅ ደግሞ ፈተና እንደሆኑ ደግሞ ኒዕማም የሚሆኑበት መንገድ አለ እና እኛ እንሻላ ለራሳችንን ለኒዕማ እንጠቀምባቸው፣ ገንዘብን ለኒዕማ እንጠቀምበት። ዱዓ ስናደርግ ራሱ ገንዘብ ስጠኝ አይደለም፣ ያ አላህ ምሰደቅበት ገንዘብ ስጠኝ፣ ኸይር ምሰራበት ገንዘብ ስጠኝ፣ አለበለዚያ እኔን ወደ ዱንያ ሙሉ ለሙሉ የሚያስገባኝ ገንዘብ ምን ይሰራልኛል? የሚያጠፋኝ ገንዘብ አላህ ሁላችንን የሚጠብቀን እና እንኳን ስናደርግ ለገንዘብ ለጥሩ ገንዘብ ልጅም ስጠኝ ስንል ኸይረኛ የምናሳድገው እና ልጅንም ገንዘብንም ደግሞ የዚህን አልማል ወልበኑኑ ዚነቱ ልሀያት ዱኛ ብሎናል አላህ ስብሓነ ወተዓላ። ግን ባቂያቱ ሳላቱ ኸይሩን ነው እና በነሱ ላይም ደግሞ ኸይር ስራ ከሰራን እኛ ለምሳሌ ልጆቻችንን በአደብ በቁርአን በሁሉ መንገድ ሌት ተቀን ከነሱ ጋር ከለፋን እንደገና ደግሞ ለነገ ዱዓ የሚያረጉልን ደረጃ ይደርሳሉ፣ አሊም ይሆናሉ። አላህ ስብሓነ ወተዓላ ከወፈቀን ማለት ነው። እንዲሁም ገንዘቡን ደግሞ ሌት ተቀን ለኸይር ስመሰራበት አመጣጡን ካወቅኩበት አላህ ስብሓነ ወተዓላ በኸይር ያውርልኛል፣ አላህ አጅር ይሰጠኛል። ሌላው ደግሞ ምንድነው አብደላህ ቢን ሙባረክ እንዳሉት ማለት ነው ከረጅም መንገድ አቋርጠው ሄደው አንድ እስክሪፕቶ ሊመለሱ። እንግዲህ እያንዳንዳችን ይችን ነገር ካሰብን ወላሂ እኛ ጠፋን ነው። በጣም ሱብሓነላህ። እነሱ ሰው ናቸው ወይ ብላለች አንዷ ከኛ ውስጥ ከዚህ በፊት እና ሰው ናቸው ወይስ መላኢካ ናቸው? እንግዲህ እንደነዚህ አይነት ሰዎች ማለት ነው። ሱብሓነላህ። በሄድ እኛ ግን አሁን እያንዳንዳችን እኔ ቤት ራሱ አየዋለሁ እስክሪፕቶ ሳይ የመስሪያ ቤቶች እስክሪፕቶ አለው እና እንማርበት ከዚህ አንውሰድ። ከራሴ ጀምሮ ያው ኡስታዝ አላህ ይስጣቸው አንድ ነገር ያስተምሩኛል። ኤቭሪ ዊክ ኤቭሪ ዴይ በመማርበት ለመስራት ሞክራለሁ። አላህ ይወፍቀን ሁላችንንም እና እንስራበት። መስሪያ ቤት እንሄዳለን፣ አንድ ቦታ እንሄዳለን፣ ስክሪፕቶ ይሰጠናል። ያንን ስክሪፕቶ እንጽፍበታለን፣ ቦርሳችን ውስጥ አድርገን ነው የምንመገባው። ያንን አናድርግ። ለምን ወደውት ነው የሰጡን እንዳንል፣ በአሁኑ ጊዜ በየመስሪያ ቤቱ እዚህ ሀገር እንደምታዩት ያላችሁት ወይ አበባ ላዩ ላይ አድርጎበት ወይ በእንትን አስረውት ነው የሚያስቀምጡት። ያ ማለት እንዳይወሰድባቸው ነው። ያ ማለት እንግዲህ ይሄ ገንዘብ እንፈልገዋለን ለሌላ ተጠቃሚ ማለታቸው ነው። ስለዚህ ይህንን ዛሬ ተምረናል። አልሐምዱሊላህ ረብል ዓለሚን። ማንኛውም የሰው ሀቅ ሲወሰድ ወልጄ ደግሞ ሰው ምሳሌ አንድ ሳህን ያመጣል። ያንን ሳህን ጠይቄ ልመልስላቸው ባለቤቱ እንኳን ቢረሳ። እንደዚህ እንደዚህ አይነቶች ነገር የሰው ሀቅን መመለስ ማለት ነው። ሌላው ወራሾች በአሁኑ ጊዜ እንግዲህ ምልክት ስላልሰጣችሁ ልቀጥል ወይ ብዙ እጅ ስላለ እዚህ ላይ ነው ላቁም። ጀዛኩሙላህ ኸይር። ሰላሙ አሌይኩም ወረህመቱላህ ወበረካቱ። ወላሂ ሀጂብ ነው። እኔ በመጀመሪያ ኡስታዝ ጀዛኩሙላህ ኸይር ብዙ ነገር ማላቅ የነበረውን ብዙ ነገር አውቄያለሁ በዛሬው ትምህርት። አንድ ኮሜንትና ሁለት ገጠመኝ ባለሁበት ቦታ ያጋጠመኝን ነገር ለመናገር ነው የምፈልገው። ሶስት ነገሮች ሰላት ቢሰገድ ተቀባይነት አይኖርም በተባለው ነው። አሁን አንደኛው ነገር አሁን በሀገራችን ላይ እየተከሰተ ነው፣ አህባሽ በግድ እያሰገደ ያለው የአባሽ ኢማም በመስጊድ ተጭኖ በግድ ህዝቡን ስገዱ እየተባለ ነው። ይሄ አላህ ይጠብቀን ከዚህ። እንግዲህ ይሄን ትምህርታውን እነዛ አህባሾች ኢማሞች ቢሰሙት ምን አይነት እንትን ውስጥ እንደሚገቡ እንግዲህ መገመት አያዳግትም። አፎ ልጆች እንትን እያሉ ነው። ሁለተኛ ነገር ወላሂ ኡስታዝ፣ እኔ እዚህ አሁን ባለሁበት ቦታ ላይ ሁለት ቤተሰቦች ባለሁበት ሀገር ላይ ብዙም ኢትዮጵያዊ የለም፣ በትንሽ ነው ግን አሉ። ሱማሌዎች ብዙ አሉ። አሁን ቅድም ኑር ሐሰን ኡስታዝ ኑር ሐሰን እንዳሉት እንደዛ አይነት ነገር ይጠቀማሉ። እንደውም እኔ አሁን እዚህ ከመጣሁ ገና አዲስ ነኝ። አሁን 3 ዓመቴ ነው። ልጆች አሉኝ። ለምን አንቺ እና ባለቤትሽ ተለያይታችሁ ሁለት ቤት ይዛችሁ አትኖሩም ብሎ ብዙ ይመክሩኝ ነበረ፣ ይመክሩኛል። እና የዛሬ ሳምንት ይሁን የዛሬ 15 በእርሶ ደርስ ይሁን በሌላ ደርስ አላቅም፣ ጠይቄ ግን ሀራም እንደሆነ ሰምቼ ይሄን ሀራም ነው ብዬ ስነግራቸው እነሱ እኮ ካፊር ናቸው፣ ምንም ሀራምነት የለውም ብሎ እንደዛ አይነት መልስ ተመለሰልኝ ማለት ነው ለእኔ። ሁለተኛ ወላሂ ባለውበት ሀገር አሁን ሱማሌዎች በጣም ሱማሌ ሳይሆን የሚሰደበው ሙስሊም ነው። ወይኔ እነዚህ እስላሞች እኮ ምን አይነት እንትኖች ሆዳሞች ናቸው፣ ለገንዘብ እንትን የሚኖሩ ናቸው። በጣም ነው እኔ ያው በጣም ወላሂ ነው በጣም ነው ማፍረው በሰዎቹ ነው እንጂ በዲኔ ወይም በሙስሊም አይደለም። በሙስሊምነቴ አላፍርም፣ እኮራለሁ። ግን በዛ በሚያደርጉት በሱማሌዎች በሰዎች በጣም ነው ማፍርባቸው። ሁለተኛ አንድም የኛው ወገን ኢትዮጵያዊ ነው። የዛሬ ዓመት አካባቢ እንዲህ ለክሪስመስ አሁን ለገና የሆነ ስጦታ የሚሰጥ ነገር አለ በቸርች በኩል ማለት በቤተ ክርስቲያን በኩል እቃ ምናም ግዙ ተብሎ የሚሰጥ አለ። ሌላ ከተማ ነው ባልና ሚስቶች ነው ይሄዱና ልጅቷ እኔ አዲስ ነው የመጣሁት ትልና ትቀበላለች። ልጆች የላቸውም። ከዛ ልጁ ደግሞ ከሚስቴ ጋር ተለያይቻለሁ ብቻዬን ነው የምኖረው እኔም ፈልጋለሁ ብሎ እሱም ሄዶ ብር ተቀበለ። ሲቀበሉ አድሬስ ምናምን ይቀበላሉ። ብር ሲሰጡ ሁለቱም የሰጡት አንድ አድሬስ ነው፣ የአንድ ቤት መኖሪያ ቤት ቁጥር ነው። የአንድ ቤት መኖሪያ ቤት ቁጥር ሰጥተው ተለያይተናል ብሎ ብር ተቀበሉ። ብሯም ወላሂ የምትረባ ነገር አይደለችም። ለመቶ ዩሮ ነው ለሱ 100 ዩሮ ተሰጠ፣ ለሷ 100 ዩሮ የተሰጠ። ግን እነዛ ሰዎች እንዴ እነዚህ ሙስሊሞች አይጠግቡም እንደ ገንዘብ ብሎ ያወራሉ። ምን ሊያደርጉበት ነው? እንደዚህ አይነትም ሰው አለ ወላሂ። የራሳቸውን የዱንያን ነገር እያሳደዱ አንድ ሰው ሁለት ሰው ሶስት ሰው ባደረገው የዓለም ላይ ያለው ሙስሊም ሁሉ ይሰደባል። እና ይሄም ነገር አለ ኡስታዝ والله الله يطبقنا ምለው እና ኡስታዝ እንደዚህ አይነትም ነገር አለ ይሄም አለ ላለው ኡስታዝ አንድ ጥያቄ አለ ልጠይቅ ኡስታዝ ኡስታዝ አንድ ጥያቄ አለ ልጠይቅ ወይስ ልውረድ ኦኬ አሁንኛ ቅድም በተባለው ውሸት በቀልድ በመናናገረው ነገር ሀቅ ይሆናል የተባለው ነገር ነው አሁንኛ ልጆች አሉ ትናንሽ ልጆች ብዙ ጊዜ ያዩት ነገር ያምራቸዋል ይሄ ነገር ይገዛልን ይሄ ነገር ያድርግልን እንባላለን ምንችለው እናደርጋለን ማንችለውም ግን ወይ እነሱ ለማባበል ብለን እሺ ብለን ሳንገዛ እንቀራለን ይሄ ነገር እንዴት ይታየልናል በውሸት ይመዘገብብናል ወይስ እንዴ ነው እንግዲህ ልጅ ህፃናት ልጆች አርጉልን ያሉት ነገር ሁሉ አይደረግም ሁሉ ያዩት ያማሩትን ነገር ይሄ ነገር እንዴት ይታያል ጀዛኩም ላር ከይር ኡስታዝ ይሄን መልስ እንዲሰጡኝ ነው والله እኔ ህፃናት ልጆች አሉ ለዛ ነው አላህን ፈርቼ ነው መልስ ይሰጥ ኢንሻአላህ ማይክ ፍሬ شكرا በዚህ ነገር ዑለማዎቹ ወጥን ይላሉ ወጥን ወጥን ማለት ነው ወጥን ዝም ብለው ውሸት ብቻ ታስተምረው ልጅ ራሱ ካንተ ውሸት ሊማር ነው ስለዚህ ውሸትና ሀቅ ለይቶ አቅም በኋላ እንትን ሁለተኛ ነገር ህፃን አዘዋል ብለህ አትሰጠው ጎጂ የሆነ ነገር ሱ አቅም የሚጠቅመው የማይጠቅመው ስለማያውቅ አንተ ወልይ አምሩና ስለዚህ የሚጠቅመው ነገር መጀመሪያ ደረጃ ቃል አትግባ ህፃንም ቢሆን እንደዚህ ያደርግልሃለሁ አትበል የማታደርገው ነገር እንደ ውሸት ነው የሚቆጠረው ይሄ ነገር ግን አንድ ነገር አደርግልሃለሁ አብሽር እንዲያለቅስ ሲያለቅስ ስታዩ እሺ ምንድነው የምትፈልገው ይሄ ነገር ፈልጋለሁ እሺ ሰጣሃለሁ ግን ጎጂ ከሆነ አትስጪው እንደ ውሸት አይቆጠርም ወይም ደግሞ በገንዘብ የማትችይ ከሆነ በርዱ አትግዢው ምክንያቱም ህፃን ነውና እሱ የሚመስለው ነው የሚናገረው እና እዚህ ላይ ተውጢን ነው ተውጢን ማለት ነው አንቺ እዩ ነገሩ ጎጂ ከሆነ ጠቃሚ ከሆነ እስከምን ድረስ እንትን የህፃናት ነገር ስለሆነ በሸርዑ ውስጥ ገብተን ፈትዋ ልንሰጠው አንችልም ይሄ አንቺ ራስሽ ከህፃኑ ጋር የሚሄደው የሚስተካከለው ነገር ምክንያቱም እናት ወይም አባት ለልጁ ጎጂ ነገር ሊያደርግለት የሚፈልግ ወላጅ የለም ሁሉ ጊዜ ልጁን ይጠብቃል እንጂ ልጁን ሊጎዳ ብሎ የሚፈልግ አባትና እናት ስለሌሉ ይሄ ነገር ላንቺ ነው የምንተው ኢንሻአላህ ማይክ ፍሪ بسم الله الرحمن ከመሰረቱ ነሳ ሰላት የማይሰግድ ካፍር ነው የሚለው جميع العلماء አይደለም ያን እንደዚህ ያሉ ይህን መጀመሪያ ማወቅ አለብን ምክንያቱም ዒልም እንዳንደፍን ዒልም የተባለው ዒልም ሁሉ መናገር ነው እንጂ ከፊሉ ተናግረህ ከፊሉ እንትን የለም ሰላት የማይሰግድ ከነጭር ራሱ ሰላት የማይሰግድ ሰው ዑለማዎቹ በሁለት ተከፈሉ ብለናል አንዳንዶቹ ዑለማዎቹ ሰላት እኮ አልተፈረደም ፍርድ አይደለም ብሎ የማይሰግድ ካፍር ነው በስንፍና የማይሰግድ ግን ካፍር አይደለም ይላሉ ትክክለኛው ግን ትላልቆቹ ዑለማ ያሉት እናንተ ሰዎች ሰላት እንኳን ፈርድ አይደለም ያለውማ እንኳን ባይሰግድ ቢሰግድም ካፍር ነው አሉ ቢሰግድም ሰላት ምንድነው ፈርድ እኮ አይደለም ዝም ብሎ ነው እንጂ ፈርድ አይደለም ያለ ቢሰግድም ካፍር ነው ባይሰግድም ካፍር ነው እዚህ ምንም አይነት መሳሳብ አይገኝም ጭቅጭቅም አያስፈልግም ምክንያቱም جميع العلماء ሰላት እኮ አልተፈረደም ፈርድ አይደለም ያለው ካፍር ነው ቢሰግድም ባይሰግድም ዋናው እንትኑ ልዩነትና خلاف ያለው بين العلماء አንድ ሰው ከነጭራሱ የማይሰግድ በስንፍና ይሁን በሸልተነት ይሁን يعني بصلاه الوجب بمالتي هون بمنينياوم نجر هو كافر كافر يالو بودننا لا بسنفنا كهونه اي كفرم يميلو ناتشو على كل حال ني بزو كبزو طنات بهالا دليلو كقرآن دليل كحديث دليل بزونت اني اللبت كافر نو يميلونو اني ادين الله به هذا قري للا علم بتتأييك صلاة يتوى كافر اللم يميلون العلماء وشو يهن بدن بيفا مارق اللبن اني من اني اما استمراتشو شيخ ابراهيم سراج بالله يما منو امنت ينزي علماء وشو كافر يالوت علماء وشو ينسونو እኔ እነሱን ነው መከተለው እነሱን ስለመከተል በኔ ህኩም ታርከ ሰላህ ወካፍር ስለዚህ ይሄ መጨረሻው ዓለም ማለት አይደለም ወንድሞች ካፍር አይደለም የሚሉ ዑለማዎችም በዛ የሚያምኑት ሰዎች ስላሉ አሁን ወደ እንትኑ የአቡ አብዱራህማን ጥያቄን መለስና በኔ ፈትዋ እኔ ማምንበት ታርከ ሰላህ ካፍር ስለሆነ በቁርአኑም በሐዲሱም በዑለማዎችም ንግግር ትክክለኛው ብለን ያመንንበት ይህ ከሆነ በእኛ በኩል ታሪከ ሰላ ካፍር ነው ካፍር ከሆነ መሰገድም አንሰግድለትም አናጥበው አንከፍነው አንሰግድለትም በእስልምና መቃብር አንቀብረው ከሞተ አይወረስም አይወርስም ሚስቱም ትክክል አይደል ሚስቱም ሚስቱ ልትሆን አትችልም የማይሰግድ ከሆነ ደግሞ ዳሩን ካለ እስላም የሆነችው ሚስት አንሰጠው ከሞተ በኋላም اللهم ارحمه አንልም አንሰግድለትም ይህ ካፍር ነው ብለን ህኩም ከሰጠነው ነው ኦኬ ስለዚህ በዚህ አይነት ፈትዋ ከሆነ የማይሰግድ ሰው የምትሰግዱለት ስተት ነው ስተት ነው እንዲያውም አላህ ርሐሙ ማለትም ስተት ነው በእስልምና መቃብር መቀበሩም ስተት ነው ልብ በሉ እኔ ያልኩት በዚህ እኛ በመናምንበት በዑለማዎች ያሉት ፈትዋ በሱ መሰረት ታሪከ ሰላ ካፍር ላኪን አንድ ሳምንት ይሰግዳል ሁለት ቀን አይሰግድም ሁለት ቀን ይሰግዳል አንድ ቀን አይሰግድም እንደዚህ ያቆራረጠ የሚሰግደው ግን ካፍር አይደለም لأن نبي عشان يقولت بقلت يتناقلت من ترك الصلاة من ترك الصلاة إيش الصلاة يعني نبي عشان من ترك صلاة لعلوم من ترك صلاة بيلو عندي الصلاة يتوي كافر هو النبر لكن من ترك لام التعريف ألف لام التعريف من ترك الصلاة صلاة هو بمولو كالسجدة الرسو كالسجدة جن كافر نو العهد الذي بيننا وبينهم الصلاة تمام بنيانا بكافروش مهكل يالو انت ليونت صلاة نشالو نبيه صلى الله عليه وسلم وكان تابعي عبد الله بن الشقيق مبالو عند تابعي نبر كان مستمتو بلاي صحابي اغنيه إلال زنا زنا درقى سوية قدلي متاتي تتا قبوية بلا حرام يدرج لنا ثم جمع يدرج سو كافر نو ايلوم نبر صحابالو صلاه يتوبچا كافر نو يلالو نبر بلو يي تابعي مسكر مالت نو بالقران مالي بحديث مالي سلازي كافر نو بلن حكم كسطنبت ايسجدنبت وندموش ان شاء الله اهون ساعتو تنش سلالفه وندموش عند سو بتشا يجمرنا كذا هلا نجس لما نجنان هنا دروق لاتشو الله إن شاء الله السلام عليكم ورحمة الله وبركاته أستاذ جزاكم الله خير إن شاء الله إني مطيقون نجرهم سنجر من دنو تزالي والله بزون قزيني بيت درو مالتنو سيساقدو على أي منبر والله إني نجا الناتي بتليني سيساقد على أي منبر እና አሁን እኛ ስሽት ወለድነው እነሱ ንካቸው ትክክለ አይደለም ማለት ነው በዛን ሰዓት ሳይሰግዱናት በማትሰግድበት ጊዜ በነበር ሰዓት አባቴ አንዳንድ ጊዜ ይሰግድ ነበር አንዳንድ ጊዜ ያቋርጣ እንደው ምን ይባል ነበር አይሰማም እንዲያጀማ አይሰማም ሲክ ኦ ማይ ጋድ ይቅ ነው ك ከኛ አቅም በላይ ስለሆነ የአላህ ጉዳይ ነው ይሄ ነገር ስለዚህ جاهል ስለነበሩ ብሎ አፉ ሊላቸው ይችላል ወይም ላይላቸው ይችላል ይሄ ነገር ከነጥቅሉ እንተው አንጠይቅ ባለው ነገር እንጠይቅ አሁን ስለዚህ እኔ በያቻለሁ ደሞ አንድ ነገር ወንድሞች አሁን አንድ ሰው ሄዶ እንዴ ትናንትና ቆም ሐደራ በጣም አደገኛ ሐደራ ነበር ይላሉ ምንድነው ሸህ ኢብራሂም እኮ የማይሰግድ ሰው አይሰገድበትም አይቀበርም አይወረስም ምናምኑ ምናምኑ ሲል አመሸ ይላሉ እንደዚህ እንደሚሉ አቃለሁ ግን ይሄ ነገር ነገ አላህ ዘንድ ሊጠየቁበት ነው እኔ እንደዚህ አይደለም ብቻ ያልኩት ከመሰረቱ ጥቀሰው ነገሩ ከመሰረቱ ሰላት የማይሰግድ ካፍር ነው የሚለው ነገር ዑለማዎቹ በሁለት ተከፈሉ በዚህ ነው የምትጀምረው እንጂ ሰላት የማይሰግድ እኮ ካፍር ብለዋል አይወረስም ብለዋል ኒካሁ ፍርስ ነው ብለዋል እዚና የዚና ልጆች ናቸው ብለዋል ምናምን አትበል እንደዚህ እሺ ምክንያቱም ነገ ተጠይቀበታል ለእያንዳንዱ ቃል ተጠይቀበታል በመሰረቱ ዑለማዎቹ ታሪከ ሰላ በሁለት ተከፈሉ ትላለህ ቡዱኑ ምን አለ ካፍር ነው ለአን ነብይ ሰለላሁ ዐለይሂ ወሰለም في حديثቸው 3 4 حديث አለ የማይሰግድ ካፍር ነው ብለዋል ሁለተኛ በቁርአን ነገር አለ በዑለማዎቹ ነገር አለ አልሙሂም የማይሰግድ ሰው ካፍር ነው የሚሉ ዑለማዎች አሉ የማይሰግድ ሰው ደግሞ በእንትኑ በስንፍና ከሆነ ካፍር አይደለም የሚሉ አሉ ይህን መሰረት መጀመር አስቀምጥ ይህ ካስቀመጥክ በኋላ ሼክ ኢብራሂም ትላለ ከነዛ የማይሰግዱ ካፍር የሚሉ ሰዎች የነሱን የሚከተል ሰው ነውና የማይሰግድ ካፍር ነው የሚል ህኩም ሰጥተዋል ይህ ከሆነ አላህ ዘንድ ተጠይቀ ሰላም ነው የምትሆነው እሺ ኦኬ ማይክ ፍሪ ሐኑታ ደህና ደሩላችኋለሁ ኢንሻአላህ ማይክ ፍሪ